قدرتنا. رقم سبعة، الله سبحانه وتعالى بزوج زيد قاقموال بحديث بزوج زيد دقمال سبع الناس سبع سبات الناس سبع سبعة وسبعين كمان بدام الله سبحانه وتعالى بقرآن بزوج زي بزو بزو بحديث بزو يتدقمو سبعين وسبعة. فلا نجد من الأرقام يكثر ذكرها إلا رقم سبعة. عند قدر سبات ببوزات يتتكسو بقرآن بسنة التقنية. لمن دنو بلمن نطيق ملسو نقول الله أعلم. لمن الله سبات مرت إيه إنيا لما ملس يمان نتشلو نقرنه. المهم رقم سبعة الله سبحانه وتعالى بقرآن دقاقمون ويتكسات اليوم سبات قطر نا سبا قطر بزو مستير يلبت نقرن ويتكسو الله سبحانه وتعالى. استئن جمرنا نقول السماوات سبع والأراضين سبع عندنا يعني بزو يسدنكم هلتن جاقنا يسدنكم سمايوش سبات ناتشو مريت سبات ناتشو سمتاشو تاقال لاشو مريت سبات مريت عندنا من ناكونا. طيب ما نمن يراساتشنا استيايت ويم النزي ساينتس سيالو نوسد ويس الله يالو نا نبياتشن يالو يقولتهم نوم نوستوا للم يا الله النا يا رسول صلى الله عليه وسلم مكناتهم النزي ساينتستوش ولا يتأفر علماوش فطورناتشو سلامريت يمياقوت نقر وان اوفر ميليون كان يهونم. نعم والله لكن مريت يسرى الله سبحانه وتعالى سلامريت كتناقره ونتنيانه. يقول سبحانه وتعالى في سورة الطلاق الله الذي خلق سبع سماوات ومن الأرض مثلهن سبات سماينا مريتم سبات. وجمهور العلماء أكثر العلماء إنما المماثلة في العدد الله الذي خلق سبع سماوات ومن الأرض مثلهن سمايوش سباتنا تشو مريت من دزا علي علماوش منالو بقطر مالت هنا والو الله سبحانه وتعالى يعني مريتم سبات طبقانات ويم سبات مريتوش علو رس برسات شو يتيايزو سبات مريتوش علو يلال. طيب وفي الحديث الصحيح في حديث صحيح نبيات صلى الله عليه وسلم نالو من ظلم قيد شبر من الأرض أنت مريت يانتي الهوني إيه مريت ينونو بله كند يمتهن كند هيتشن بتاتاتشن دزي كند يمتهن مريت بظلمك وسدك طوقه من سبع أراضين الله سبحانه وتعالى بسبات تنياو مريت وستنم يحسقبه يعني مريت سبات تلو مالتنو انديتنو يتسروا الله أعلم كفتنياو من يبالال مهكلنياو زقتنياو من يبالال الله أعلم. يهنو ملاتشو أهون يالو ساينتستوشنو منو منو سلزي منم يمياقوتنا غريلا قفروم على يوم يتندالش مريت هاو بنيفرس ندالش بيشانو مياقو እንዴት ነች ተፈጠረችው እንዴምንድን ነው ምንም የሚያቆት ነገር የለም ስለዚህ ነቢያችን ምናሉ አንድ መሬት ያንተ ያልሆነ መሬት አንዲት ክንድ ብትሆንም በዙልም ከወሰድካት ያኒ በሰባተኛው መሬት ነው የሚያጠልቀህ አላህ Subhanahu Wa Ta'ala ይላሉ። طيب جمع الله سبحانه وتعالى السماوات وافرد الارض يعني كزي كسورة الطلاق الليلة بقرآن بمولو يعني سماوات هلال سماوات ماتنو لكن أراضينا يلم أرض نميلو لمريت بأند نميت أرات ሰማይ ግን በሰባቱ ነው የሚጠራቸው። ይህ ነገር በብዙ አያት ነው እንደዚህ ያለው አላህ ስብሐ ወተዓላ። ለምሳሌ አንድ አያ ስንጥቀስ የቁል ስብሐ ወተዓላ አፈገይረ ዲንላህ የብጉን ወለሁ አስለመ መን ፊ ሰማዋት ወልአርድ። ሰማዋት ወልአርድ፣ ሰማዋት ብዙ ናቸው፣ አርድ ደግሞ እንደ አንድ አድርጎ ነው የጠቀሳቸው። طيب والعجيب بتام ميغرمو نغر قالوا ان السماوات والارض سما سبات سماينا انذ يهچن ارض يهچن مريت عند اكل نو ينبروا تاقالاشو ينغر وندموچ درو ساينس سياستمرون بفي سلا كيمستري سلا فيزيكس منام سياستمرون مريتنا سماي عند اكل نبروا يلالو ከዛ በኋላ ቢግ ባንድ የሚባለው ተፈጠረ ይላሉ። ቢግ ባንድ ተተኮሱና ተፈነዱና ተለያዩ። ይህ ነገር ሳይንስ ነው ምናምን ብለን እንማረው ነበር። አሁን ግን እውነተኛ ሆነ። በዛ ጊዜ ቁርአን ምስጢሩ አይታወቅም ነበር። አሁን ግን ማሻአላህ ቁርአኑ ተዘርዝሯል። የሚያሳዝነኝ ነገር ልንገራችሁ ወንድሞች፣ በአገራችን አብዛኛው እድሜያችን እና የአባቶቻችን የአያቶቻችን እድሜ የጠፋ በፊቅህ ፊቅ አቡ ሐኒፋ ፊቅ አሻፍዕያ ስንል ብቻ ነው እድሜያችን ያለፈ። ቁርአንና ሐዲስ ብዙ የለም። ፈለገውን ሰው መጥቶሃን ነበር ቢለኝ በፊቅህ ነው ያሳለፍ ነው። ፊቅ የአቡ ሐኒፋ فقه يا الشافعية اوكي سلا صلاة سلا من سلا حج بزو تمار عليه قرآن تفسير بزرزر نقوم اهون دم يفسروا يل النبرم لزيهنو نقوم انتن نبر يميلو ثابات الشاش ارى قرآن يفسرم قرآن تو توزن بله كراو قرآن يفسر دفار سونو من امني النبر. وكان هذا وحي من الشيطان يهببال يشيطان وحي نو يشيطان ملئكت نو مكنياتهم الله قرآن يوردو كارتن تردتن بسندن سرانو انجيزن بلن بقبر يعني بتعزيا مقرات الناب منا من لذي هات لم يوردو قرآن سلذي اونتي نو لنقرات شو والله بزو قرآن تفسير بزو قرآن مستير سيرة الصحابة حتى نشبك أميلو يالو. سلزي اسمعوا إلى هذه الآية. نزل ساين تستوش يالو مريت النا سبات سماي ويمس سماي النا مريت عند أكل عند بودي نين أبرو يالوت لكمة أنجلي بقرآن كني قال لا شون دموش تنكرا قرآن. يقول سبحانه أولم يرى الذين كفروا نزي كفاروش لمن قرا ابلو اي هايو مستيستي يا الله فطره استي يملكتوال. اولم يرى الذين كفروا ان السماوات والارض كانتا رتقا عند نبروا عند بودي عند اكلنا نبروا سماينا مريت انديت نبروا فطارياچو بتشانو مياقو المهم عند عند كواس نو نبروا اوكي ففتقناهما بقى تفندنا الله فندتنا بهول التكفلوا وجعلنا من الماء كل شيء حي افلا يؤمنون مريت لبچوا جنطلناتنا وها يميلو نجر دومو فطرنلات كله بمريت ياله هوت ياله نجر على وها لينور ايتشلم الى ይህ ራሱ ሳይንስ አይደለም ነው ምለው ይኔ የሳይንስ ሳይንስ ነው ምለው አሁን የቀራነው ቁርአን والله የሳይንስ ሳይንስ ነው ሱፐር ሳይንስ ነው ምለው اولم يرى الذين كفروا ان السماوات والارض سماينا مرت كانت رتقا رتقا مالت عند اكل نبرو عند عند كواس ففتقناهما جنطلناቸው بهولت كذا بهلا مريت لبتشوا بزي هواهو ست زور ምን አደረገን? ህይወት እዛ ህይወት ያለው ነገር ለመፍጠር ፈለግንና መጀመሪያ ውሃ ፈጠርን። ከዛ በኋላ በውሃ የሚኖር እንስሳና ሰው ፈጠርን። አለ ውሃ ለመኖር የሚችል አንድ ቅንጣት ሩህ ያለው ነገር አይገኝም። ወጀዐልና ሚን አልማኢ ኩለ ሸይኢን ሐይ አፈላ ዩእሚኑን፣ ይህን አይተው እንኳን አያምኑም ይላል አላህ ስብሃነ ወተዓላ። ምን ያምናሉ እንግዲህ እነዚህ ፋንዲያ ናቸው፣ በቃ ነፍሳቸው ብቻ ነው የሚያጅባቸው። طيب وهذه يسمونها علماء الفلك بيج باند بلو يسم تقسواتل እንደዚህ ያስተምሩን ነበር 12ኛ ክፍል بيج باند بلو በቃ ብዙ ህንዶች ነበሩ አስተማሪዎቻችን እንደዚህ ያስተምራችን ነበር። ثم استوى الله سبحانه وتعالى እነዚህ ሁለት ከከፈላቸው በኋላ መሬት የራስዋን ጠባይ የራስዋን ባህሪያት አድርጎ ውሃ ፈጥሮ ሰውን ምናምን ለመፍጠር ሲጀምር ከዛ በኋላ ወደ ሰማይ ደሞ يعني انتنا لنا الله سبحانه وتعالى ثم استوى يعني قصد مالت نوزي استوى مالت زي إذا بسماي لا كوش بلوى المالت الله ثم استوى ثم قصد إلى السماء لنا سماين لما استكاكل دمو جمر الله سبحانه وتعالى وهي دخان بزاق زي اند تقيس نبرش سماي سبحان الله العظيم يا جماعة حقيقة إنيا قرآن انزل منال قرآن በሚገባ ነው የዘለምነው። አናቅም ይህ ነገር። እነዚህ ሰባት ሰማይ እንደ ዱኻን ነበሩ፣ እንደ ጢስ ነበሩ፣ እንደ ደመና አይነት ነበሩ። ነዓም ثم استوى الى السماء وهي دخان فقال لها وللارض አሁን ተለያዩ አይደለም፣ ሰማይና መሬት ተለያይተዋል፣ ተገናጥለዋል። ለሁለቱም ትእዛዝ ሰጠ አላህ ተዓላ። እንዴት ነው ትእዛዙ? አላሁ አዕለም። እንዴት ሰማይ ትሰማለች መሬት ትሰማለች? አላሁ አዕለም። አልሙሂም ትእዛዝ ሰጣቸው። ምንድነው ትእዛዙ? እትያ ጠውዓን አው ከርሃን ያኒ የአላህን ጥሪ ተቀበሉ። አሁን የሚያደርግላችሁ ነገር አለ፣ የአላህን ጥሪ ተቀበሉ አላቸው። ወዳችሁም ጠልታችሁም አሁን አላህ ስብሓን ወተዓላ ብዙ ነገር በእናንተ ሊያደርግ ነው አለ። ቃለታ አተይና ጣኢዒን እንዴ የአላህ ትእዛዝ ከሆነማ ደስ ያለን ነው የምንቀበለው አሉ። ማነው እሱ? ማነው እንደዚህ የሚለው? ሰማይና መሬት። እንዴት ሰማይና መሬት ይሰማሉ ይናገራሉ? ሀው ዘይ ፊል። እንዴት ያኒ ይህ ያንተ ስራ አይደለም፣ ይህ የጌታችን ስራ ነው። ሰማይ መሬት ተጠርተው እሺ አሉ፣ ጎንበስ አሉ፣ ተንበረከኩ አማም አላህ ስብሃነ ወተዓላ። ከዛ በኋላ እንዲያውም ወደን ነው የምንመጣው እንጂ እስከምትቆጣብን አንቆይም አሉ። ፈቀዳሁና ሰብዐ ሰማዋት፣ ሰማይ ሰባት ሰማይ አደረጋቸው። ከዛ ጢስ ከሆኑ ደግሞ ጢስ የነበሩ ደግሞ ሰማይ አደረጋቸው። እንዴት ነው ሰማዮች አሁን በምንድ ነው የተሰሩ? አላሁ አዕለም። ሱብሓነላህ አልዓዚም። እኔ አጉል ለኩም ሳይንቲስትስ የፈለገውን ቢደርሱ 1/1000 አላወቁም እስካሁን ድረስ፣ ወላ 1/1,000,000 ብንልም ምንም ነገር ያወቁት ነገር የለም ስለ ዩኒቨርስ። በቃ እንደዚህ ፈንጠር ፈንጠር ብለው ጨረቃ ደርሰዋል ምናምን ደርሰዋል፣ በቃ እንደዚህ ብቻ ነው። فقضاهن سبع سماوات ሰባት ሰማይ ያደረጋቸው በሁለት ቀን في يومين وأوحى في كل سماء أمرها إذن سماي من مهون دالبات إيان داندو سبات سماي تئزازة سلفة الله سبحانه وتعالى بهريات من دمتارك من تبعين دالات هلو الله سبحانه وتعالى خلق الله تمات نزي سبات سمايوش يكوان كو أني أي قبان مهون دموش نزي نتشوش نزي بتلاتشو ياو سلامات شكرا والله شوف سلامات يا متاو فقضاهن سبع سماوات في يومين وأوحى في كل سماء أمرها وزينا السماء الدنيا بمصابيح وحفظا وحفظنا نعم وحفظا ذلك تقدير العزيز العليم. كويس. إذا أنت ملكتو يهنقر ساينتستا يقوم جنا يقوم شيطانا يقوم سوا يقوم. ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالتا آتينا طائعين فقضاهن سبع سماوات في يومين وهلتكن لمن هلتكن والسلباتي لمن عند السرقنا يهونم لمن عندكنا يهونم أرى لمن عند ساعتها يهونم الله أعلم هلتكن سلدكم وعدلم هلتكن ينسال يبزال يميل بشكلات أحسن دان نقبع الحكمة عند الله سبحانه وتعالى الله كفلقكو إنما أمره إذا أراد شيئا أن يقول له كن فيكون بكون فيكون من خلقه الله سبحانه وتعالى هون قالوا يهون هون لم سالي سبات سماي مريت من شركة ولا من من من هلو فرس بلو يفرسل هلو لكن لمن هلتك أن وسدبت الله أعلم وأوحى في كل سماء أمرها سماء من آينة بحريات من المينورات تزازة سلفة وزينا السماء الدنيا بمصابيح عندنا دمو سماء بكواكبتنا بستارسنا بشركة بسحايا درقو شلمات تشلال لمالج وحفظا عندنا كشيطان من آمن كواكبتها رقو كشيطان نمو بتقام تأبك أتمالو ذلك تقدير العزيز العليم يه يا الله شلوتانو تقدير مالت يه يا الله شلوتانا يا الله السرارنو العزيز العليم هو الله سبحانه وتعالى هذه الآية في سورة فصلت رقم 11 و12 هيدو النا تفسيري يتشاه طيب وعندما يطلب من البشر أن يتأملوا السماوات الله سبحانه وتعالى لبني آدم لسوتش استي تملكتوا سماوات انديت اندفترا يأمرهم أن يدرسوا بناءها انديت اندتسرح سماي استي موكر استي تدنك استي بتعمي دنك أتشو والله وكيف يعني بنيت انديت سماي تسرع تمرامر استي لما وقفت موكر يقول سبحانه وتعالى أفلم ينظروا إلى السماء فوقهم كيف بنيناها دي استقرار بلو ملك ملكة السماوات سبعي انديت اندفت ارنات اري تو تو تو الله الله لما كفر لك بسو يسرات شو نقرش ايتهنو با الله متامنو سلزي افلم ينظروا ايايو من دي الى السماء فوقهم بلايات شو يالي سماي لمن ايايو كيف بنيناها اندي تارقتني قبان የገነባት ሰባት ሰማይ የገነባት ናቸው እንዴት ነው እንደገና ከገነባት በኋላ ወዘየናሃ እንደገና ደግሞ ሸላለመው ያኒ ሽልማት አደረገለት ያኒ ምንድነው ሽልማቱ ኳክብትና ጨረቃ ፀሐይ አብራጅ እንደዚህ አድርጎ ደግሞ ሌሊት ቧብሎ ሲበሩ ያኒ ሽልማትና ዚና አደረገላት ወማለها من فروج دمو يهن هلو يسره الله سبحانه وتعالى أنت تكنتات إن كانت تغنين فروج يعني يفرسي يتفنكاكتي وين منتنانس يمياس فلقو نقر أنت نقر التايم سمتن ما ناكمون دموش مريد كتفتر الجمرسكا هندرس أمريكا ناروسيا هونو باند منتنانس يادرقونو سماي سلتفنكتي شرقاس لودك أتش منها من يمبال نقر سمتنا الناكم سمعتم الآية في سورة قاف هذه الله أكبر عندنا السماء تحيط بالكون يهلو ينبرس يمبالو بمولو بمولو بلاياتشن يالي شفنو يميقنيو سماينو بل وتملأ الكون ولكننا لا نراها سماي بأيناتشن لمايتان نشلم يأمستمتو آمترك أتسلالي يفلقون ماشين بيسارو يفلقون تلسكوب بيسارو ما يقدرون الله أكبر الله فلقوك هنا بستكر ممكن كاني متأي هنا الله سبحانه وتعالى شنك الله تأتشو اندزي هارقو عند تلك مسار ياسرتو سماي لما يتيمن تشلبتك ان لي متأي تشلال لكن هذا إذا شاء الله الله كفلقنه إنما نستطيع معرفة الكيفية التي بنيت بها إنيا بقرآن إنديت إنديت السرى سماي ما هو كنت شلال لن بقرآننا بحديث لكن سماي لمايت سماي لمايت أنت شلال وكيف رفعها الله تعالى إنتي سنو ያስቀመጣቸው እነዚህ ሰባት ሰማዮች ተማም وأن كل ما نراه هو النجوم لما يتمني تشلو انديهم بدقاقونا برقاقو نجر بتنش نجر كواكبت ብቻ ነው لما يتمني تشلو انسوم عندند كواكبت አሉ የመሬት سايز بمليون የሚቆጠر سايز ያላቸው لكن እንደ تنش ጨለምታ እንደዚህ ነው ያለን تنش ብርሃን ሆና ነው የምታዩ هو النجوم والمجرات التي تزين السماء اوكي والسماء سماء ماننياوم ساينتست لي نغره هايتشلم والله لو عشت مليون سنه بزي هاد الدنيا مليون سنه بتكمت يا سماي نغر عند سو لي نغره هايتشلم نبياتين كن نغرون الامي الذي لا يقرا ولا يكتب محمد ابن عبد الله ابن عبد المطلب رسول الله صلى الله عليه وسلم منم يما ينبو يما يصفو امي اناتاچو اند فطراچ اند كناتاچو اند وطو نو التمارو منم التمارو لكن يا سماي وفرتنا يا سماي رقت ينغرونا لله النبياتين يقول صلى الله عليه وسلم بين الارض والسماء 500 سنه باجره نو بفرس نو باهيا نو بمندنو المهم يا 500 عمت رقت عليه وبين سماء الى سماء بهو اندنياو سماينا بهولتنيا سماء يا 500 رقت عليه يا عند سماء وفرت يا 500 عمت رقت نو وفرتو بቻ وفرت استي مندنو وفرت عند طاوله بتامطا وفرتو سنت نو بتل 3 ملي 2 سنتيمتر عند مثلا منامن لالل ادلم የሰማይ ውፍረት ግን 500 አመት ሄደ ያንድ ሰማይ ውፍረት አትጨርስ ማለት ነው ومع كل هذا ይህን ሁሉ ግዝፈት ይያላት فهي كسبع حلقات في فلات بالنسبه للكرسي كرسي የሚባል አለ አይደለም ወንበር ያ አላህ ወንበር አለ ያ አላህ ወንበር እኮ ነው ያ አላህ ነው ምንለው ለምን ያ አላህ እንላለን الله لا اله الا هو الحي القيوم لا تاخذه سنه ولا نوم له ما في السماوات وما في الارض من ذا الذي يشفع عنده الا باذنه يعلم ما بين ايديهم وما خلفهم ولا يحيطون بشيء من علمه الا بما شاء وسع كرسيه السماوات والارض يعني يا الله كرسي يا الله ومبر سماينا مريت شرقنا كواكب بمولو تقللو يعني يبلط البسايز በግዝፈት እሱ ይበልጣል እንዲያውም ምን አሉ ነቢያችን ሰባት ሰማይ መሬትና ጨረቃዎች ፀሐይ ምና ሁሉ ጨማምረህ በኩርሲ ብትጥላቸው እንደ ሰባት ካትም የእጅ ካትም አይደለም የእጅ ቀለበት እንደ ሰባት ቀለበት ነው በአንድ ትልቅ ከምድረባዳ ለምሳሌ ትልቅ ምድረባዳ አለ አይደለም ሰባት ቀለበት እዛ ብትጥላቸው 1 minute አንድ ቦታ ደርሰህ ብትመጣ አታገኛቸው በጣም ትናንሽ ናቸው እነዚህ ሰባት ሰማይ በኩርሲ ያላህ ኩርሲ ያላህ ወንበር እዛ ብትጥላቸው ምንም ኮምፔር ልታረጋት ትችልም ሳይዛቸው ይላል ومع كل هذا الكبر فهي سبع حركه سبع حلقات في فلا بالنسبه للكرسي طيب كرسي اسم اللي هون نو والكرسي والسماوات السبع والأراضين السبع والكواكب والشمس كل جمامره دمو هي حلقات في العرش بعرش بتطلعچو لكن ده 3 4 قلبت بتلك مدربدا اند طالكاچو نو اذا العرش من يكون العرش كيف يكون يا عرش انقدي من اللي هون نو الله اعلم طيب لكن من العلماء شو قد يتطور العلم اهون زمناوي تمهرت يعني ساينس تمهرت ممكن الله بروجريس يدرغونا كذا بحالا ممكن لياوقو يتشلو يهونال سماي مندنو انديت تسرى منامن اسكون درس غن يمياوقوت نغير يلم ممكن 1000 عامت 2000 عامت بحالا ساينس تكنولوجي بتام كفتهنيا درجه درسو لياوقو يتشلو يهونال فلا يوجد آية تمنع من حديث من هذا الحدث እና አይችሉም የሚለው አንድ አያ በቁርአን የለም። ሊችሉ ይችሉ ይሆናል ማን አርፍና والامر مرهون بمشيئة الله ነገሩ በአላህ ፍላጎት የተጠቃለለ ነገር ነው። አላህ ከፈለገ ይከፍትላቸዋል። አሁን ስንት ነገር አውቀዋል ስለ መሬት ስለ ጨረቃ ስለ ምስል ያወቁት ብዙ አለ አይደለም لكن 1 over 1000 አይሆንም ከሐቂቃው يعني ስለዚህ ጊዜ መጥቶ ጊዜ ሲተካ ደግሞ አላህ ያሳውቃቸው ይሆናል። فكما انه عز وجل سمح للبشر ان يخرجوا خارج الغلاف الجوي كمريت وقتو ود چرقا ود انتن ود كواكبت لمدرس ياسچالاچو گيتا سلا سماي لياستمراچو سلاميچل انيا بزو روق نو انلم الىلو ادلم دي وندموچ تكنولوجي اهون very fast نو ميهدو يالو مندنو جوال موبايل يميلو اناقم ناند تنش برت ነሽ በእጅ የምትጨበጥ ብረት እኔ ሳውዲ አረቢያ ቆጭ በስዊድን አገር ያለ በአሜሪካ ያለው ሳናገረው ምንድነው ይሄ ነገር አይታሰብም ነበር ድሮ ግን አሳወቀ በሰሃባ አውሮፕላን በትላቸው እብድ ነህ ይሉታል ሁነት ሁነት አውሮፕላን በንፋስ ወይም በሃዋው የምትሄደው ወጭ 100 200 300 ሰው ጭና ትሄዳለች ላ በዛ ጊዜ የሚያቆት የሰይድና ሱሌማን ስጃድ ብቻ ነው የሚያቆ የነበሩ ሰይድና ሱሌማን አንድ ስጃድ ነበረው አሉ እስከ 70ሺ እስከ 40ሺ ወታደሮች ነው በመሬት በሃዋሁ ይንሳፈፍ ነበር በቁድረትላ ይሄን ሲያዩ ይሄን በቁርአን ስላነበቡት በቃ ነበር ይላሉ አማ አውሮፕላን ሊመጣ ነው ምናምን የሚባለው ነገር ማ በጭንቅላታቸው አይገባም ስለዚህ አላህ Subhanahu Wa Ta'ala من عليه يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان كمريت يمريت غلاف تقلش يمريت غلاف من جنون بالو بامارنيا مريت الشفنة انتنو يتوسن كيلومترات كهدكو هلا كمريت توتقال لك النج الرسو مريت يمريت غلاف من جنون بامارنيا تقلش واندموش አንድ ቃል አለ ይነረሳው ተያስተምሩን ነበር ድሮ የመሬት ሽፋን ግን አንድ ኦዞን ኦዞን ነው አው ሳይንሳዊ ቃል አለ ኦዞን ነው የሚባለው መሰለኝ ኦዞን ኦኬ እና የመሬት ኦዞን የተባለው ይህ ነገር ከዛ በላይ ሊወጡ አይችሉም አሁን ሳይንቲስት አበደን አንዳንድ ዑለማዎች ይህን አያ በአኺራ ነው አሉ አንዳንዱ ደግሞ ላ በመሬት ነው አሉ ያ ማዕሸራል ጂን እናንተ ጂኖችና ሰዎች يعني استكچالاچو كمريت بلاي ووطو يلال كمريت بلاي كمريت بلاي ود سبا يستيوطو منامن يلال اتتشلوم يلال عندنا علماء شي باخيرانو كجهنم لمشش سيفلغو يلالو عندنا دمو لا بزي هالدنيا نو والله اعلم طيب قول من يقول هي في الدنيا وهي في الاخره المهم لموطات هايتشلو الا الله سبحانه وتعالى كفقده ممكن سما يدرس يهون على الناقم لكن قران دميلو جن كمريت اوزون لموطات يمتشل سو يلم يلالو طيب كذا بحالا عندند ساينتست اهون تطاولو تعرفون تطاولو ايش كلكاچو بلا يهدو دنبراچو طسو يهدو ساينتست سالو اهون سلمريت 1 اوفر 1000 يالاوقو سلمريت منم يمياقوت نغير يلم الا አርኪኦሎጂስትስ ምናምን ሆነ ባክለሪ ሳምስታ ዶክተር ምናምን ነው ምናምን እንደዚህ እንደዚህ አንዳንድ የመሬት ማዕድን ምናምን ያቃል ስለ ባህር ምናምን ላኪን ምስጢሯስ ካሁን ድረስ አልታወቀችም ይሄን ያላወቁ እንዴት የሰማይ ነገር ሊያውቁ ይችላሉ ሁለተኛ ነገር ሁለተኛ ነገር ወንድሙ አንድ ትልቅ ምክንያት አለ ትልቁ ምክንያት ምንድነው መሬት ሲሰራ ሰማይ ሲሰራ አላህ ሰማይ ሰባት ሰማይ ሲፈጠር ማን ነበር ንገሩኝ ወንድሞች ማን ነበር ባህር ለእስላም ነበር ከዛ እዛ ጊዜ አባተህ ነበሩ እናተህ ነበሩ እዛ ጊዜ አደም ነበር አረ መሬትም አልነበረችም ራስዋ ሰማይ ሲፈጠር አላህ Subhanahu Wa Ta'ala ማን ነበር ማንም طيب انديت اهون عند سو دفرو سماي بزينه تفطرچو منامن منام يلالكو عند انسايكلوبيديا بتنبو ሰማይ አንዳንዱ የሉም ይላሉ። ሳይንቲስት ሰማይ እንዳለ አያምኑም። አለ የሚሉት ደግሞ ይፈላሰፋሉ። እንደዚህ ነው የተሰራ፣ እንደዚህ ነው የተሰራ፣ እንደዚህ ነው የተሰራ። ለምሳሌ ኮከብ፣ አንድ ኮከብ አለ 300 ሚሊዮን አመት ነው ሩቆ የሚ ማን ነገረ? ይሄ አኺ ማን ነገረ? ይህ ኮከብ 300 ሚሊዮን አመት ሩቆ ይገኛል። ሀው ዲ ነው ዲስ አኺ። በጣም ትልቅ ምስጢርና የማትችለው ነገር ነው። እንዴት ሲሰራም አልነበርክም? አሁን እኔ የምናገረው የህፃን ቃላት ይመስላል አይደለም እንዴ? አሁን ምሁራት ነን የተማርን ነን የምሉ አሁን በዚህ ሩም ሆነው የሚሰሙ ምንድን ነው ሼክ እብራሂም ደግሞ ምን አሳወቀው? ቴክኖሎጂ ሁሉ ነገር ያውቃል ይሉ ይሆናል። እኔ ግን የምለው ምንድን ነው፣ እኔ አይደለሁም አሁን ቁርአን እንደሚለው ልነግራችሁ ነኝ። አንድ ሰው ስለ ሰማይ እንደዚህ ነው እንደዚህ ነው ብሎ ከተናገረ ውሸታም በሉት። ምክንያቱም ሰማያት ሲፈጠር የነበረ ሰው የለም። ቃለ ስብሓነ ወተዓላ ፊ ሱረት ልካህፍ ምን አለ አላህ? ማ አሽሀድትሁም ኸልቀ ሰማዋት ወልአርድ ወላ ኸልቀ አንፉስህም ወማ ኩንቱ ሙተኺዘ ልሙድሊነ ዐዱዳ። እንዴት እኔ ሰማይና መሬት ሲፈጥር ማንም ሰው ያየ ሰው የለም፣ እንደዚህ ስፈጥራቸው ያየኝ ሰው የለም። እንዴት ያየኝ ሰው ይኖራል? ከነጭራሱ ሰውም አልነበረም። አኸልቀ አንፉሲህም እነዚህ ሰዎች እንደዚህ የሚሉ ራሳቸው ነፍሳቸው ሲፈጠርም አልነበሩም። ከዛ በኋላ ወማ ኩንቱ ሙተኺዘል ሙድሊነ ዐዱዳ እነዚህ እንደዚህ የሚሉ ጠላቶች የአላህ ጠላቶች የሆኑ እኮ ሰባት ሰማይ ስፈጥርና መሬት ስፈጥር እባካችሁ አደከመኝ ነው ስት እርዱኝ፣ በዚህ ያዙልኝ በዛ ያዙልኝ ሰማይ እንዳይወድቅብኝ ብዬ የጠየቅኩት ሰው አለ ወይ? አለ የለም። አሁን የኔ ንግግር ቀልድ ይመስል ነበር አይደለም? የአላህ ንግግርስ ቀልድ ነው ወይ? ማ አሽሀድትሁም ያየ ሰው የለም። ያኒ መሬትና ሰማይ ስፈጥር ያየኝ የለም። ማ አሽሀድትሁም ኸልቀ ሰማዋት ወልአርድ እንኳን ሰማይና መሬት ሊያዩ ራሱ ሰው ሲፈጠርም የነበረ ሰው የለም። ወላ ኸልቀ አንፉሲህም ከዛ በኋላስ ወማ ኩንቱ ሙተኺዘ ልሙድሊን እነዚህ በጣም ያኒ እንትኑ ሐቅ የጠፋባቸው ሰዎች ጥፋተኛ የሆኑ ሰዎች እኮ ሰማይና መሬት ስፈጥር እባካችሁኑ እርዱኝ አግዙኝ ብዬ ተናግሬ ማላቅም ምክንያቱም ከነጭራሱም አልነበራችሁም ይላል። ከስንት አመት በፊት መጀመሪያ መጅልስ ስጀምር ይህችን አያ ፈስር ነበር። በአንድ መስጊድ አንድ ትልቅ ሰው የሰባ አመት ሰባ አምስት አመት ሰው ነው በጎኔ ቁጭ ብሎ ነበር። ሽማግሌ ናቸው። አሁን ይህችን አያ በደንብ አድርጌ በዝርዝር ስፈስራት ማ አሽሀድትሁም ያኒ እኔ ሰማይና መሬት ሲፈጥር ያየኝ ሰው የለም ምናም ቤስ እንትን ስል ልጄ ኢብራሂም አሉኝ። ነዓም ሀይ እና ሰማይና መሬት ሲፈጠሩ ነበርኩ እንደሚለው ነው አሉኝ። ሳቅቦትን በዛ ጊዜ ነዓም አባቴና እናቴ እኔ ሲጋቡ እዛ ሰርግ ነበርኩ ማለት ነው እኮ አሉኝ። እውነታቸው ነው፣ ወላሂ እውነት ነው አልኩት። አንድ ሰው እንደዚህ ሊል አይችልም። አባትና እናት ሲጋቡ አንተ በዛ ሰርግ ነበርክ? እንዴት ትኖራለህ? ለመኖር አትችልም። እሺ ሁለተኛ ሲጋቡ ሙምኪን ተፋተው ሁለተኛ ሲጋቡ፣ ላኪን አንተ ሳትው ከመወለድ በፊት እንዴት ይኖራል? እንዴት ታያለህ? እና ሰማይና መሬት ሲፈጠር ደግሞ ያየኝ ሰው የለም የረዳኝ ሰው የለም ይላል አላህ ሱብሃነሁ ወተዓላ። ጠይብ ሁለተኛ ነገር ለን የኽሩጁ አበደን አን ግላፍ ጀው ልአርድ ከመሬት ኦዞን ለመውጣት የሚችል ሰው ስለሌለ እንዴት ስለ ሰማይ ሊያቅ ይችላል? እንዴት ስለ ከዋክብት ሊያቅ ይችላል? እና ይህ ኢማጂነሪ ነው የሚሉት ይህን ሳይንቲስት የሚሉት 300 ሚሊዮን የጀማ እስቲ አእምሯችን እናስራ። ሄደው ነው እንትን ያደረጉ ሳይዙ አወቁትና ሄደውና በሜትሮ ነው ወይም በኪሎ ሜትር ነው ምንድን ነው ምን ልበል ወንድሞች፣ ይህ ጨምላቃ ሰው ከትንሽ ጠብታ የተፈጠረ እንደገና በሆዱ ሰገራና መጥፎ ነገር ተሸክሞ የሚሄደው እንደገና ሲሞት ጠጠር ትንሽ ጠጠር በዚህ የሽንት ቦታ ገብታ የምትገድለው ያኔ ትንኝ በጭንቅላጡ ገብታ የምትገድለው በጣም ደካማ የሆነው ፍጥረት ይህ ፍጥረት እንዴት ሱብሃንአላህ አልዓዚም اذن ከኦዞን ለመውጣት ስለማትችሉ ስለ ሰማይ እንደዚህ ነው እንደዚህ እኔ የሚገርመኝ ወንድሞች አሁን ያልኳችሁ ነው ለምሳሌ እንበል ፕሉቶ ይላል በፋርት በጣም እንትን ነው የራቀች እንትን ፕሉቶ 300 ሚሊዮን አመት ይፈጃል እዛ እንድትደርስ ይላል how can you ይህ ሳይዝ ከየት አመጣችሁ ይህ ርቀት ይህን በምን አይነት አድርጋችሁ ነው የሰፈራችሁት ይህ ነገር በምን ምንድን ነው እሱ አንተ ደካማ ሰው እንዲያውም ፈንጠር ብለህ እንኳን ወደ ጨረቃ ለመውጣት የማትችል ሰው እንዴት ይህን ሳይዝ ኤግዛክት 300 ሚሊዮን አመት ስንት ኪሎ ሜትር ማለት ነው ስንት ትሪሊዮን ስንት ቢሊዮን ስንት ትሪሊዮን ኪሎ ሜትር እንዴት ከየት አመጣሁ ይህን ሳይዝ ኢዘን ይህ ነገር ሁሉ የአላህ ቁርአን ከአላህ ከሰማነው እናምናለን ከሳይንቲስትስ ግን አናምነው ነዓም ከሳይንቲስትስ የምናምናቸው አሉ በመሬት ያሉ ሁሉ አሉ ለምሳሌ ፔናዶል ራስ ምታትን ያድናል ብትለኝ አው ፔናዶል ከበላ ፌፋዶል ከበላ አንድ ሰው ትኩሳት ከነበረው ወይም ራስ ምታት ከነበረው ትንሽ ቀዝቀዝ ይላል ኦኬ ለምሳሌ ያኔ መድኃኒቶች ብናመጣ እናምናቸዋለን ኦኬ ከዛ ቀጥሎ ወሰማ السماء ذكرت في القران በመቶ 20 ጊዜ ሰማ የምትለው ቃል ተጠቅሳለች በቁርአን ሰማ ሰማዋት ደሞ 190 ጊዜ በቁርአን ተጠቅሳለች ሰማዋት ሰማ ሰማይ ማለት ነው ሰማዋት ሰማያዎች ማለት ነው እና 120 ጊዜ ሰማ 190 ጊዜ ሰማዋት በጠቅላላ እነዚህ ሰባት ሰማዮች 310 ጊዜ በቁርአን ተጠቅሰዋል وجميع الآيات جاءت متفقة مع العلم الحديث أهون دمو بزو نقر آيات اللو عندهم ساينس لدرسات شو يما يتشل قرآن فرطرت أرقو ياوت أتشو بقرآن اللو ما يتنو والعلماء احتاروا أهون علماء بتقام شقر أتشو مستيروا لما هوك ألف ألشالو ولم يعرفوا السر نزي سمايوش لمن سبات هنا لمن سبات هنا والعجيب أن ذكر السماوات السبع تكرر في القرآن بالضبط سبع مرات مستير تبنكتون لبوش سماوات السبع يمتلو ويما السماوات السبع أو سبع سماوات النزيه بقرآن سبات تقزي بيتشانو يتتكسو የሰማይ ቁጥር ደግሞ 7 ናቸው ለምን ነው ይህ ምስጢር ይላሉ ዑለማዎች ከነ ጋር አላችሁ ወንድሞች ان عدد السماوات السبع او سبع سماوات የሚለው ሰማይ 7 7 ሰማይ የሚለው በቁርአን 7 ጊዜ ብቻ ነው የተጠቀሰ ሰማዮች ደግሞ 7 ናቸው ምን ነው ይህ ምስጢር አሉ እስቲ ላነብላችሁ እነዚህ 7 الله سبحانه وتعالى من عليه بسورة البقرة رقم 29 هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن سبع سماوات أوكي في سورة البقرة 29 فسواهن سبع سماوات وهو بكل شيء عليم سبعات سماء إشي في سورة الإسراء بسورة الإسراء من على الله سبحانه وتعالى تسبح له السماوات السبع والأرض ومن فيهن سبات سمايا لنزي بسورة المؤمنين يقول سبحانه وتعالى قال من رب السماوات السبع ورب العرش العظيم السماوات السبع أردتني في سورة فصلت ف فقضاهن سبع سماوات. وفي سورة الطلاق: الله الذي خلق سبع سماوات ومن الأرض مثلهن. وفي سورة الملك تبارك، يعني ألفت سورة: الذي خلق سبع سماوات طباقا ما ترى في خلق الرحمن من تفاوت. سبع سماوات. سبعتين يو في سورة نوح: ألم تروا كيف خلق الله سبع سماوات طباقا. إذن سبعت جزي بقرآن سبعت سماي تبلو تتكسي سماي وشدمو سبعت ناتشو لمن دنو مستيرو. ዑለማዎቹ ሙፈሲሮቹ በጣም እንትን ተመራመሩ ምስጢሩ ለማወቅ ግን አልቻሉ። ለምን ሰብዓ አያት ሰባት ሰማይ ይላል? ሰማዮች ደግሞ ሰባት ናቸው። ሌሽ طيب ስለ ሰማይ እንግዲህ ይሄን ያህል ከተናገርኩ ይበቃኛል ወንድሞት። ስለዚህ ብዙ መናገር ይቻላል ላኪን ግዜ እንዳንወስድ السماوات عددها كم وندموج سبعة خلاص هو دليل على الوسجدين. طواف ببيت المحرم بكعبة طواف سباتنو أردت أين الطواف اللي طواف القدوم مجمرة وده مكست قبار كعبان ستاي مجمرة بصلاتها تجمر طواف القدوم يبالال يا مقبيا طواف سباتناتشو. عندنا طواف الإفاضة بعيد جزية من الترقو بحج كونك يهدمو طواف الإفاضة أو طواف الركن إلالو سبعة طواف ناتشو. عندنا طواف الوداع ستوة آية من التدرقاتشو طواف اللي السم طواف الوداع وداع إبالال السم سبعة نو للا دمو اندزي تنسته بكا زنبلة طواف لما رقي تشالال بكا عبادة نو لك ركعتين دمسجد نو النزي طوافش بمولو سبات أوكي. والسعي بين الصفا والمروة سبات. انتي ايه سبات من شأنو من دنو كتر سبات من دنو مستيرو لمن سبات سبات هلو إلان دمو مقرماتشو طواف انتي كلوكوايز نو انتنو ساعت اندمي هدو عدلم طواف يمتارقو يكلوك أنت أرنو طوافي متدرقو. هنا نتعلم أشياء. أهون عندنا نتياك إلتيكنا واندموش عندنا قر لممار عندنا قر للنمار عندنا نتياكنا. لماذا الطواف طواف راسو لمن دنو نقرن واندموش طواف بكعبة من دنو ترقمو من دنو لمن دنو ندزي هذا الرقاء الله سبحانه وتعالى. نقول إيش؟ العلم عند الله. طيب لماذا سبعة طواف له من سبعة هنا الله يا قال. لماذا عكس عقارب الساعة طواف لمن أنت كل كويس هنا ولمن أري هنا الله أعلم. طيب لماذا تقبيل الحجر حجر الأسود تقر دنقاي لمن دنو من السماء الله أعلم. بل اصلا لماذا الكعبه في مكه لمن كعبه بمكه درجات لمن بواشنطن اتهونم لمن كعبه بكايرو اتهونم لمن باديس ابا اتهونم لمن بمكه درجات الله اعلم. لماذا النبي صلى الله عليه وسلم من قريش نبياتين لمن قريش ادرجاتو لمن كايثيوبيا ايهونم نبياتين صلى الله عليه وسلم لمن كجبص ايهونم لمن اسكيمن ايهونم أرى لمن كراشي أهون من نبي أجل ما اللسوا النموج الله أعلم. كل هذه الأسئلة وأمثالها النزيت ياكي وشنا يمساس سلوت عند تلك نقر يستمرنا هنا تنقرنا من نمارو النموج عندنا عند مساسوا اللي بدينا أجل قف يميلو قم قف قم يميل عند تلك يدين مسا السؤال من ما تنو قم اندزي اينات سيمات اندزي نقروش يما تاكاتشو الله بيتشا مماكاتشو نقر ستاقين قم الى هالدينو اتتعيك قم نعم لمن سبات سباي ማንም ሰው ሊመልስ አይችልም። ለምን ከዕባ በመካ አደረጋት? ለምን ዋይ ነቢያችን ሰለላሁ ዐለይሂ ወሰለም ከአረብና ከቁረሽ ሆኑ እና እናስተምራለን። ሊአነ አላህ አሕከመ አልሓኪሚን፣ አላህ የጥበቦች ጠቢብ ነው። አላህ ማንም ነገሩ ሲያደርግ በሕክማ ነው የሚያደርገው ብለን وهو لا يفعل شيء إلا وراءه حكمة علمها من علمها وجهلها من جهلها. الله لمن يهنا نجرا درجة الله سوق أيوك قال يما يقودمو الله بتشام يقهن يكرال. ولكن أكثر خلق الله حكمته لا يعلمه إلا الله. زت أنا بمثو ندمج إمنو أتمنو كزت أنا بمثو بلاي አላህ የፈጠራቸው ነገሮች ብቻ ነው የሚያውቃቸው። ይህ አንድ ነው። አንድ የምንማረው ምንድነው ወንድሞች? ቂፍ ጻፉት እስኪ። ቂፍ ቁም። ምንድነው ቆመው? ቁም ማለት ቁጭ ብለህ ነበር ቁም ማለት አይደለም። ቁም ከዚህ ድንበር አትጣስ፣ ያንተ አይደለም፣ አትጠየቅ፣ ከዚህ በኋላ አታውቀውም፣ ልታውቀውም አትችልም። ይህ አንድ ነው የምንማረው። ሁለተኛ ነገር እንደዚህ አሁን የጠየቅኳቸው ሰባት ጥያቄዎች ለምን ለምን ለምን ለምን፣ ሁለተኛ ትልቅ ነገር የምንማረው أعلم أنه إله وأنت عبد، الله ጌታ ነው ፈጣሪ ነው አንተ ደግሞ ባሪያ ነህ። ይህን ደግሞ እናቃለን። والله ወንድሞች ይህን ነገር የማያቀሰው ትልቅ የራሱ ጠላት እሱ ነው። አንተ ባሪያ ግን ባሪያ የሚለው ነገር ብዙ ሰዎች እኮ አያውቁትም። አላህ አላህ ነው፣ እኛ ደግሞ ባሪያ ነን። ታሪፉን መልዓብድ ባሪያ ማለት ምን እንደሆነ ታውቃላችሁ ወንድሞች? አልዓብዱ ላ የስአል ሰይደሁ፣ ባሪያ ለጌታውን አይጠይቅም። ይህ እንዲያውም ይህ በሰው ደረጃ ነው። በሰው ደረጃ አንድ ባሪያ በገንዘብ የተገዛ ሰው ለምንድን ነው እንደዚህ ያደረከው? እንዴ እንደዚህ ቆጥሮ አይደለም፣ ለምን እንደዚህ ያደረከው ብሎ ሰይዱን ወይም እኔ ባለቤቱን አይጠይቅም። ይህ በሰው ደረጃ ነው እንበል። لماذا يعمل هذا؟ ለምንድን ነው እንደዚህ የሚለው ብሎ አይጠይቅም። ولله المثل الاعلى እንግዲህ በሰው ደረጃ እንደዚህ ከሆነ አንተ ለአላህ ይህን ለመጠየቅ መብት የለህም። ብትጠይቅም መልስ የለውም። ብትጠይቅ ደግሞ የተረገምክ ሰው ትሆናለህ፣ አይጠየቅም። ምክንያቱም አንተ ባሪያ ነህ። የጀማዓ ይህን እስቲ በአፋችሁ ልክ እንደ ማር ወይም እንደ ካራሜላ እስኪ ቅመሱት። አንተ ባሪያ ነህ፣ እሱ ኢላህ ነው። ጠይብ፣ እኔ በደንብ ልግለጽላችሁ ባሪያና ኢላህን ምን መሆኑን። የሰው ልጅ እኛ አሁን ለአላህ ዒባዳ የምናደርገው ሁሉ ያዘዘን ነገር ትርጉሙና ምስጢሩ ካወቅን ባርነት አይባልም። ይህን ነገር በደንብ ውሰድ ወንድሞች። ለምሳሌ አላህ ስብሓነ ወተዓላ ያኒ በጠዋፍ ሰባት ጊዜ ጠዋፍ አርጉ ይላል። ለምን አንተ ሰይድህን ትጠይቃለህ? ለምን ሰባት ጌታዬ? ለምን ስምንት አይሆንም? ደግሞ ምን አስፈለገ በካዕባ ጠዋፍ የምናደርጉ ምንድን ነው ትርጉሙ ብለህ መጠየቅ ትችላለህ። ይህ ከሆነ ዕቡድያ አይደለም። በል አንተ ዓሚል፣ አሁን ሰራተኛ ነህ አንተ። ወይም ደግሞ የእንትኑ የባለቤቱ ባለደረባ ነህ፣ ወይም ደግሞ ሸሪክ ነህ። ለምሳሌ ካዕባን የፈጠረ ጌታ ለምንድን ነው እንደዚህ ስል አንተ ካዕባ ሲፈጥር ካገዝከው ወይም ደግሞ አንተ ሸሪክ ከነበርክ ሙምኪን ትጠይቃለህ። አንተና ኢላህ ሁለታችሁም ሆናችሁ ካዕባ ከፈጠራችሁ እንዲህ ለምን እንደዚህ ሆነ? ለምን ስኩዌር አይሆንም? ለምን ስፌሪካል ሆነ? ለምን ሰርክል አይሆንም ብለህ ለመጠየቅ ትችላለህ። ላኪን አንተ ባሪያ ነህ። ኦኬ ጠይብ። የቁሉን ፊ ቀዋኒን አልጀይሽ፣ በወታደርነት ስነ ስርአት ምናሉ ህግና ደንብ አለ በወታደርነት አይደለም እንዴ? በጦር ጦርነት ሰፈር እንደዚህ በጦር ጊዜ ባለ ሶስት ኮከብ አንድ ጀነራል ለአንድ ተራ ወታደር አንድ ትእዛዝ ካዘዘው መከራከር ክልክል ነው። በጦር ነው ያላችሁ እናንተ። ለምን እንደዚህ ሆነ ለምን እንደዚህ ሆነ ስትል ጠላት መጥቶ ሊፈጃችሁ ነው። ጀነራሉ አዘዘ፣ ትእዛዙን ማክበር ነው። ይሄ በሙሉ በመላው ዓለም የወታደር ስነ ስርዓትና የወታደር ህግ ነው። لا تسأل نفذ ያልከው ያለው ነገር እሱ ያዘዘህ አድርግና ከዛ በኋላ ለመጠየቅ ትችላለህ። ነፍዝ በስ لأن هناك أسرار لمن دون ነው እንደዚህ የሚባለው ምክንያቱም ጀነራሉ ብቻ የሚያውቀው ምስጢር አለ። ጠላት ቤት ነው የሚመጣው፣ ምን ያሰበ ነው፣ ስንት ወታደሮች አሉ፣ ለምን እንደዚህ መሳሪያ አደረገ፣ ለምን እንደዚህ መሳሪያ አላደርግም። እሺ ወታደሮቹ ለምሳሌ ግብጻውያን ብቻ ናቸው ላ እስራኤላውያን አሉት ላ ኢራናውያን አሉት ውስጥ የሚያቆም አንደው ጀነራሉ ብቻ ነው ኢንቨስቲጌት አድርጎ። አንተ ተራ ወታደር ነህ። ስለዚህ ልክ ይህን መሰል በደንብ ውሰዱ ወንድሞች። የአላህ መሰል ከዚህ የበለጠ ትልቅ ነው፣ ግን ለምሳሌ ነው ቬሪ ስሞል ሳምፕል ልሰጣችሁ። ስለዚህ በጦርነት ጊዜ ተራ ወታደር ጀነራሉን አይከራከርም። ከተከራከረው በጥይት አድርጎ ልቡን ከነፋው ምንም አይደለም፣ ምንም አይሆንም ጀነራሉ። لأن هناك أسرار عسكرية ወታደራው ምስጢር የሚባል አለ وأسرار سياسية የፖለቲካ ነገር ምስጢር አለ አንተ አታውቀውም። تمام أنت حفاظا للجيش ወታደሮቹ እንዳይጎዱ አገሪቱ እንዳትጠቃ ያኒ ወታደሮቹ እንዳይሸነፉ ተብሎ የሚደረገው የሀገሪቱ መሪና ጀነራሉ ብቻ የሚያውቀው ነገር ስላለ አንተ እሺ ብለህ ህይወትን ማሳለፍና ትእዛዙን መቀበል ብቻ ነው። ይህ ወታደር ስነ ስርዓት ነው። ማባልኩም ሰማይና መሬት የፈጠረ ጌታ ካልነበረህ ያመጣህ ምን እንዴት እንደመጣህ አታውቅም። ጌታ ነው። ስለዚህ አላህን መጠየቅ አያስፈልግም። ይህ ነው አለህ። እሺ ወባዕድ መን የደዒ ልዕልም አንዳንድ ተምረናል የሚሉ ሰዎች አሁን በዘመናዊ ትምህርት የስአል አስኢላ ብዙ ጥያቄ ይጠይቃሉ። እንዴት እንደዚህ ሆነ? ለምን ሒጃብ ሆነ? ለምን ምንድን ነው ፊትዋ እንትን ብትል ለምን ለምንድን ነው አሁን ሰው የሚያስቸግር የህግ እስልምና ምናምን ለምን ለምን ለምን ለምን እያሉ ይጠይቃሉ። نقول له أتريد أن تكون عبدا ولا شريكا لله باري على مهن متفلقو ويس لالله شريك اندتونا اندسو إله هنا هنو متتأيكو من دنو متفلقو أنت يا الله شريك كالي والله ننجا بفلقو قدلو بكا توف بلهم كموتا يموت الله انا قن باريانا كالي وكو بارياكو هنك أنت تعزاج هون نو من دلو. እኔ አንድ ነገር ከስንት ነው ከሰባት አመት በፊት ነው የነገርኳችሁ፣ አሁን ላስታውሳችሁ ነኝ። ያስቃል፣ ያስገርማል። በደንብ እንትን ብቻ እንትን ስጡኝ። አሁን ለምሳሌ ትግል ሲደረግ፣ ትግል አገር ነጻ ለመውጣት ትግል ሲደረግ፣ ጦርነት ሲካሄድ በዛት ትግል ውስጥ ያለው ምንድን ነው የሚባለው በአማርኛ? ተጋዳይ ነው። ያኒ በአረብኛ ሰውሪ ይባላል። ሰውሪ ያኒ ስዋር፣ ጉሪላ ፋይተርስ ለምሳሌ፣ ወይም ደግሞ አገር ነጻ ለማውጣት የሚታገሉ ታጋይ ነው የሚባለው፣ ተጋዳይ ነው የሚባለው። እስቲ አምጡልኝ፣ አንዱ በአማርኛ አምጡልኝ። ምንድን ነው ወጊያ? ወጂያ በባካችሁ ተከታተሉኝ። ወደ ሌላ አትሄዱ፣ ወደ ሌላ እንትን አትሄዱ። እሺ ምንድን ነው የሚባለው ንገሩኝ እስቲ። ኧረ ሽፍታ አይደለም ወንድም፣ ሽፍታ አይደለም። ሽፍታማ ሌባ ነው። ላ ለምሳሌ አሁን ወያኔ ወይም ደግሞ ኢትዮጵያ ነጻ የማውጣት ከመንግስቱ መውጻ ለማውጣት የሚታገሉ የነበሩ ወታደሮች መንግስቱ ኃይለማርያም ጠርገው እነሱ ገቡ አይደለም። የነሱ አባል ምን ይባላል? ታጋይ። ኦኬ ታጋይ፣ خلاص ታጋይ እንበለው። ታጋይ ማለት ማሻአላህ በጦርነት ገብቶ የሚተናነስ ህይወቱ ለአገር የሚሰጥ ደሙ ለአገር ብሎ የሚከሰክስ እና የሚተናነስ ሰው ሙተዋደዕ ተራ ወታደር ማለት ነው አይደለም እንዴ? እንደፈለጋችሁ ተርጉሙትና ይሄ ነው ታጋይ ይቺን ያዝሉኝ ብቻ እሺ ምክንያቱም እሷ አሁን ካልገባን አሁን ነገራችሁ ቅሳ አይገባችሁ እሺ ገቡ አላህ ምንድነው ዳሩ ቁርአን ምንድነው ምትለው እኔ አልገባኝም ባካችሁ ከንቱኑ ውጭ አትናገሩ አሁን ሙሐደራ ሲጨርስ ይፈልጋችሁን እንትኑ እኔ ያዳናግራኛል እንደዚህ ሲጽፉ ግርግር ያኔ ግራ ይገባኛል ምንድነው ኡስታዝ ታጋይ ብለናል በቃ አሁን خلاص ሰላማት ታጋይ ብለናል አይደለም አሁን ታገሱልኝ ብቻ ይሄን ተፍሲር እስከምጨርስ ድረስ እሺ ናሳ አውጪ ነጻ አውጪ ብለናል خلاص ታጋይ ብለናል ኦኬ እስቲን ጨርስ አሁን አንዱ ምን ብያችሁ ነበር ባሪያ ለመሆን ትፈልጋለህ አትፈልግም እናንተ እስቲ ባሪያ ለመሆን ትፈልጋላችሁ ባትፈልጉም ባሪያዎች ናችሁ የአላህ ባሪያ ናችሁ አይደለም አንዱ በሱዳን ተገናኘን እነቴ ነው ዩኒቨርሲቲ የጨረሰ በትምህርት የራስ ተቅማጥ የያዘው ሰው ነው ተቅማጥ እኮ አለ ተቅማጥ በመቀማጫችን የሚወጣ ሰጋራ ብቻ አይደለም ተቅማጥ አንድ ሰው ተምር ያለው ካለ ይፈላሰፍና ተቅማጥ ይዘዋል በዛ እነት ይህ ሰው የው ዩኒቨርሲቲ ተምሮ ከነዛ ይሄን ምንድነው ይአፋ ምናምን የሚሉ ነገር በጣም እንትን ነው ራዲካል የሆነ ሰው ነው የኮሙኒስት መጽሐፍት ጥጥ ተርጎ የጨረሰ ነው ታጋይ ነኝ የሚል ሰው ነው አሁን በሱዳን ተገናኘን ከዛ በኋላ ሁለታችን አንዱ ምሳ ጋበዘኝ እሺ ብለን እሺ በቃ ከዝሁር በኋላ እንመጣለን ብለነዋል አሁን ዝሁር አዛን አለና እንሂድ ንስገድ አልኩት ወከህ አንተ ሂድ ስገድ እኔ አልሰግድም አለኝ ይህ መጀመሪያ ነው እንዴት አትሰግድም አልኩት ኧረ እባክህ ይህ ስገድ እኔ አልሰግድም ከነጭ ራሱም አልሰግድም አለኝ እሺ ብዬ እጄ መስጊድ ሰግጄ መጣሁና አሁን ታክሲ አስቁመን ወደዛ የተጋበዝነው ቦታ ስንሄድ ጠየቅኩት ወንድም ምን ነካህልኩት በአገር አገራችን በነበርንበት ጊዜ አንተ በጣም የሼኾች ልጅ ነህ ያንተ ቤት ወንድምህ አባትህ እናትህ በሙሉ በዲን የታነጹና በጣም ጥሩ ሙስሊሞች የነበሩ አንተ ምን ነካህልኩት ታቃላችሁ ምን አለኝ يقول لي እኔ ከቁርአን ብዙ የማይعجبን ነገር አለ አለኝ ከቁርአን የማይዋጠልኝ ነገሮች አሉ በቁርአን አለ ነጂስ እኮ ነው ታቃላችሁ እንዴት በቁርአን አንተን የማይረካና ደስ የሚያይል ነገር አለ አው እንዲያውም መቀየር ያለበት በቁርአን አለ አለኝ ደነገጥኩ በጣም ደነገጥኩና በነገራችን በሱዳን ትልቅ መስጊድ ነበር እዛ درس ነበረኝ እኔ እዛ ብዙ በትግርኛ ብቻ ነበር ብቻ ብዙ ትግርኛ ተናጋሪዎች እዛ በመስጊዱ ለአንድ አመት ያህል درس ሰጥ ነበር እዛ አሁን እሱ ይሄን ነገር ይሰማና ሃይማኖታው እንደሆንኩ ያቃል እሱ ግን ገና የኮሙኒስት ተከታይ እንደዚህ አይነት ነው እና ምን አለኝ በቁርአን እኔ በጭንቅላጤ የማይገቡ ቃላት አሉ እንዲያውም ተሰርዘው ተደልዘው መቀየር ያለባቸው የማያስፈልጉ ቃላት አሉ አለኝ እንደምን አልኩት ታቃላችሁ ምን አለኝ አሁን በቁርአን አላሁ አክበር ይላል አለኝ አው አልኩት ምን ማለት ነው ታቃላ አለኝ እኔ ትልቅ ነኝ እኮ ነው የሚለው ያለው ይህ ኢላህ እኔ ትልቅ ነኝ እኮ ነው የሚለው አለኝ አው እሱ እኮ ትልቅ ነው እኔ ከኔ የበለጠ ትልቅ የለም እኮ ነው የሚለው አለኝ አው እንግዲህ ታጋይ አይደለም አለኝ እንግዲህ ታጋይ አይደለም እኔ ትልቅ የሚለው እኛ ያኒ ታጋይ ሲሆን መተናነስ አለበት ረባካችሁ አትስቁም እንዴ አንድ አመት መሳቅ አለባችሁ ይህን ስትሰሙ ወላልገባችሁም የትግሪ አማርኛ ሆነባችሁ መሰለኝ والله አልገባችሁም እንጂ እኔ በሙሉ በሳቅ እንድትሞሉት ነበር። አልገባችሁም? ማን ነው የሚያስረዳቸው ወንድሞች? እስቲ አስረ ያኒ ሰውየው በቁርአን የማይዐጅቡን ቃላት አሉ በሰረዝ አለባቸው የማያስፈልጉ ምንድን ነው ስለው አላሁ አክበር ይላ። ማን ነው የሚለው? አላህ እኮ ነው እንደዚህ የሚለው። አው እንዴት አላሁ አክበር አክበር እኮ ነው እሱ ትልቅ እኮ ነው ስለው እንደዚህ እንግዲህ እኔ ትልቅ ነኝ የሚለው እኮ ያኒ ታጋይ አይደለም። ምን እንዴት ታጋይ አይደለም አለኝ። ለአላህ እኮ ነው ነው የምትለው አልኩት። እኛ እኮ ያኒ የማርክስ ሌኒንን ብታነብ እኮ የማኦ ሴቶን ብታነብ እኮ ሰው መተናነስ አለበት። አላህ እኮ ሰው አይደለም አልኩት። እንዴት እንደ ሰው ትላለህ? አስሉ መኖሩም አያቅም አላህ መሆኑን አያቅም ሰውየው። እና ታጋይ አይደለም ታጋይ እንደዚህ አይልም ብሎ ልስቅ ነኝ ላለቅስ ነኝ አዘንኩለት፣ ግን ሳቅኩበት። እንክት ቢሆን የሳቅኩትና ለምን ትስቃለህ አለኝ። ጭንቅላት እኮ ነው የሚያስቀኝ አልኩት። ምንድን ነህ አንተ? ከዓለም ከሰው ዓለም ከወጥተሃል አልኩት። ወደ እንስሳ ቦታ ሄደሃል። እና ይህን አይነት የሚሉም ሰው አሉ። ሊገርማችሁ ወንድሞች፣ ራሱ መጅልሳችን ያቋሽሻል ይህ አይነት አስተሳሰብ። ጠይብ ኢዘን አላህ ስብሓነ ወተዓላ ጠዋፍ ሰባት አደረገው፣ ሳዒ በይነ ሶፋ ወልመርዋ ሰባት አደረገው። ሁለተኛ ነበረች ይቺ። ይህን ጨርሰናል። ወደ ሶስተኛ ልወስዳችሁ ነኝ። ሰባት يقول النبي صلى الله عليه وسلم في حديث صحيح في البخاري ومسلم ما من اللبن ان دياو مترجم اللبن يقول من تصبح كل يوم بسبع تمرات عجوة لم يضره في ذلك اليوم سم ولا سحر بيك انو سبات عجوة تمر يبلا سو طوات تنستو سبات تمر يبلا مرزم ወይም ደግሞ ስህር አይነካው። የፈለገውን ሰው መጥቶ ስህር ሊያርግበት ቢመኩር ወይም በመርዝ ሊገለው ቢመኩር ስምን እንትን መርዝና ስህር አይቀርበውም ይላሉ። ላኪን ዑለማው ምን ያሉ? ነቢያችን ሸርጥ አደረጉ። ተምራት አጅዋ አሉ። አጅዋ የመዲና ተምር ማለት ነው ወንድሞች። እና አንዳንድ ዑለማዎቹ የመዲና ተምር ብለው ስለወሰኑ ነቢያችን ሌላ ተምር አይሆንም አሉ። እሺ ምንድን ነው ደግሞ አጅዋ? አጅዋ በመዲና ብቻ የሚገኘው የመዲና ተምር ነው። ልግለጽላችሁ ምን እንደሚመስል። መጀመሪያ ዋጋው በጣም ውድ ነው፣ ከሁሉ ተምር የተወደደ ነው። ሁለተኛ ጥቁር ነው። የመዲና አጅዋ ጥቁር ነው። ወላሂ እኔ አሁን ካሜራ የለኝም እንጂ በዚህ እኔ በቤቴ አለ፣ እዚህ አጠገቤ አለ፣ እሱ አሳያችሁ ነበር። ጥቁር ነው። ከዛ በኋላ ለይሰ ቢከቢር ወላይሰ ቢሰጊር፣ ከነዛ ትላልቅ ተምሮች አይደለም ትናንሽም አይደለም መሀከል ነው። ወጣዕሙሁ አይደን እንደዛ ስኳራም የሆነ ተምር አይደለም፣ እንደዛ ደግሞ ዝቅ ያለ ጣም የላ መሀከለኛው ተምር የሚጥም ነው። ሊአነ ሁናከ አንዋዕ ሚነ ትሙር፣ ተምር እኮ ብዙ አይነት ናቸው። ሱከሪ የሚባል ተምር አለ። ሳውዲ አረቢያ ከመጣችሁ የተምር አይነቶች ጠቅላላ የሚገኙ እዚህ ናቸው። እና ስኳራም የሚባል አለ፣ ተምር አጅዋ፣ ተምር ገሲም፣ ተምር ስሙ ጠፋኝ፣ አንድ ትልቅ አይነት ተምር ሰፋ የሚባል አለ። እና ብዙ ተምሮች ነው ያሉ። ይህ ተምር አጅዋ የተባለው የመዲና ተምር ብቻ ነው። ጥቁር ነው። ሁለተኛ ውድ ነው። ሶስተኛ ትልቅም አይደለም ትንሽም አይደለም። በጣም ጣፋጭ ሆኖ ልክ ምላስን የሚነካ ነገር አይደለም። طيب نؤمن بالحديث ነቢያችን ያሉት ሐዲስ በደንብ እናምንበታለን። نصدق بالحديث ሰባት ተምር አጅዋ የበላ ስህርም ወይም ደግሞ መርዝም አይነካውም። طيب እንዴት እናምነዋለን? እኔ ለምሳሌ ሰባት አጅዋ ተምር በልቼ ስህር መጥቶ ቢነካኝ ምን እንበል? በሐዲቱ አናምንም? ላ ነቁሉ ሰደቀ ነቢይ ሰለላሁ ዐለይሂ ወሰለም ወከዘበ ጀሰዱክ ያንተን ሰውነት ዋሽተዋል። ነቢያችን ግን እውነት ነው የተናገሩ። ልክ አንድ ቀን አንዱ መጣና ለነቢያችን ምን አላቸው? ወንድሜ እኮ ሆድ ቁርጠት አለው፣ ሆዱን በቃ መቀስ እንደዚህ ቁርጠት እንደዚህ አለው፣ ሆዱ ያሟዋል አሉ። ፈቃለ ነቢ ስ ሰለም አንድ ቃል አሉት፣ በቃ አስቂሂ ዓሰለን፣ እስቂሂ ዓሰለን፣ ማር አጠጣው አሉት። ሄደ ማር አጠጣውና ባሰበት። ተመለሰና ያ ረሱሉላህ እንዳልከኝ እኮ ማር አጠጣሁት ግን ባሰበት አሉ። ፈቃለ ነቢ ስ ሰለም እስቂሂ ዓሰለን፣ ሄድና አጠጣው ማር አሉት። ማር ሲያጠጣው እንደገና ባሰበት። በቃ ሆዱን ሊተኮስ ትንሽ ነው የቀረው። እንደገና ተመለሰና ያ ረሱላላህ ሁለተኛ ሳጠጣው ባሰበት ቁርጠቱ ምናምን አለው። فقال له في روايه كذب بطن اخيك وصدق الله الله እውነቱን የተናገረው ግን የወንድምህ ሆድ ዋሸ ያሉት። كيف يعني الله سبحانه وتعالى مر شفاءنا وسلاله إنه دمو رسول الله نين شفاءنا ونا يعني مر أبلا واتتوالكوه واشتنا المالتنا لا يواشو يواندمه هودنا ألوت يواندمه هودم الواشبكوه. لكن علماء شبه لا من بالو الحديث يا جماعة الحديث رواه البخاري ومسلم. علماء تشوس في السورة حديث من قالوا مجمّر يا مارسيا تطاو انتنو اكتيفيتو جمّر عسلو سراو جمّر سراو سيجمّر خودون بتبت ادرقونا بزانو ميكارتو ينبرو ولتنيا سيا تطاو بتام قالي يا مارو سرا قالي رياكتف ادرقي رياكت ادرقي በሶስተኛው ሲያጠጣው ብሎ በቃ በተውከትና በተቅማጥ በሙሉ የሚረብሸው የነበረ በሆዱ ሁሉ ወጣና ሰውየው አፍያ ሆነ። ስለዚህ ነቢያችን ለሶስት ጊዜ አጠጣው ሲሉት እርግጠኛ ነበሩ ፈውስና በንሃኒት እንደመሆኑ። ላኪን ልክ ነው። አሁን አንተ ለምሳሌ አንድ ዶክተር ሆዴን ያመኛል ካልከው ወይም አንድ በሽታ አለኝ ካልከው አንተ በየቀኑ ሁለት ታብሌት ውሰድ ለአራት ቀን ይልሃል። አንደኛው ቀን ሁለት ታብሌት ስትወስድ ሊቆራርጥህ ይችላል። ሁለተኛ ቀን፣ ሶስተኛ ሪአክት ያደረገ በመጨረሻ በሽታውን ይዞ ይሄዳል ማለት ነው። ይሄ ደሞ አሁን ደሞ የተምር ሰባት ተምር አጅዋ በልተ ካልዳነህ ወይም ደሞ ስህር ከቀረበ አንድ ነገር አለ እንጂ ነቢያችን አይዋሹም እንላለን። طيب እንግዲህ ሰባት የተመር የመዲና ተምር የበላ الله سبحانه አንተ ቁላ ለምሳሌ አንተ የራስ ምታት ከያዘ ወይም የሆድ ቁርጠት ከያዘ ወይም ያኒ በእጅህ አንድ ትልቅ ፔን ከያዘ ወይም የልብ በሽታ ከያዘ ነቢያችን በሐዲስ ሙስሊም ያኒ ተከክለኛው ሐዲስ ምን አሉ? በዛ በሚያምህ ቦታ እጅህ ታስቀምጥና አዑዙ ቢላሂ ወቁድረቲሂ ሚን ሸር ማ አጅዱ ወኡሐድር ትላለህ ሰባት ጊዜ። እንግዲህ ነገራችን አሁን ቶፒካችን ሰባት ነው አይደል? ሰባት ጊዜ አዑዙ ቢላሂ ወቁድረቲሂ በአላህና በችሎታው ሚን ሸር ማ አጅዱ ወኡሐድር ከሚያመኝ ነገር ከሚያሰቃይ ነገር በአላህ ስምና በአላህ ትልቅነት በአላህ ቁድራ እንዲድን አላህን ለምናለሁ ሰባት ጊዜ ካልክ ያ በሽታ ይተውሃል። ኦኬ نؤمن ودي أمسن يولو سداتشو عدد الأبواب الجنة سبعة يجنة بروج سبعة تناتشو سمنتن ياغن تج أماري ريان مبارو عليه انجدي የጀና በሮች ሰባት ናቸው የጀሃነም በሮች ሰባት ናቸው ለምን ሰባት ሆኖ አላሁ አዕለም طيب ወደ ስምንተኛው ልወሰዳችሁ يقول النبي صلى الله عليه وسلم أمرت أن أسجد على سبعة أعظم رواه البخاري ومسلم بسبات أكلات عند نسجدنا الله عز وجل عنده الوجه مع الأنف جنباره كافنش أهجاي هي عندنا اليدين أو بواطن اليدين هلت إجه يوست إجه هلت سنتونو سوست والركبتين ولت قلبت سنتونو أمست وأطراف القدمين يهولت إقرهت آتو تشتكلات شواله سبات بالنزي سبات أتنتوش اندن سجدنو يعززين أمرت أن أسجد على سبعة أعظم إلى اللو طيب ودزت أن يقول سداتشو يقول النبي صلى الله عليه وسلم اجتنبوا السبع الموبقات رواه البخاري ومسلم حديثو شمامت أتشوهن تقلالا يا بخارنا يا مسلم صحيح حديثنا تشو تكلكلوا سبات اللو جهنم يمسقبو مبيغات مالت يدخلونك في النار على طول تلال لك وانجلوش يتبالو كزيه بلت يلم كنزي سبات وانجلوش كزاي ميبسو وانجلوش يلم النزيه كتا جهنم يمسقبو وانجلوش اننا كزيه تكلكلوا الو من جنة تشو النسو قال النبي صلى الله عليه وسلم اجتنبوا السبع المبيقات يعني المهلكات قلنا صحابة من قالوا وما هن يا رسول الله النبي سبات من دناتشو قال الشرك بالله والسحر وقتل النفس التي حرم الله إلا بالحق وأكل الربا وأكل مال اليتيم والتولي من يوم الزحف بتقرنت جزي جهاد في سبيل الله ششته ودوها لا مشش كالنزات لعلك وانجلوشنو وقذف المحصنات الغافلات المؤمنات يلموت لك وانجلو غذف مالت اقالي زينا تارا قالج اقالي زينا عدر قالج بله من ناقر قذف بلال المحصنات العفيفات نسوخ يهون سيتوج يه زينا انتناياكم نصوه يهونو سيتوش عندهم اقبتو ويمساقبو فرجات شو ويمبلتات شو تقبكو يمينورو محصنات النسون زينا در قال لش مالي الغافلات الغافلات قال العلماء غافلات عن الزينا ولا يعرفنه ابدا ولا يفكرن فيه بزينام چنقلاتات شو هسبوا ياكم سلا زينام يمياقوت نقر يلم كزينا يراقو لك عندما سراق النام إرابنا تشورك أتاتشو نصوه يهونو زينا درقال لك مالت كان الزه سبات تلال لك وانجلي هونو عندنو طيب لمن سبات هونو الله أعلم طيب ودا أسرن يولو سوداتشو نجاسة الكلب كلب والشاي يلكفو بملاسو يلكفو نقر لا يطهر إلا بسبع غسلات بسبات وها سبات جزي كالات أبكو عندن يو بتراب مالتنو أي طهرم طيب لمن سبات لمن سبات سدس بادرقو أي طهرم أمست أي طهرم بسبات وها سبات جزي تطبواله سبات تنو ويمسوس تنو ويمعرات تنو دمو بمن بأفر نقول لماذا لمن سبات لمن بتراب لمن بأفر أولا مرسك على قنيه الله أعلم ما لت لكم نقرنه لكن يقول بعض الباحثين عندن يتمرمروا علماء منالو أهن ما لتنو بزي زمن بوشا ملاس وين بقفو يميقن بمراكو بوشا مراك يميقنيو مايكروبوش يفلقون مدهني في التامتاء أي موتو مالو وهاو يمدمو بالزامراك يودك أبت أفر ستا ستا ستا شنبت يموت هالوالو بأفر بيتشانو ميموتو بل لاغن أي موتو مبلو عندان دي يتمارو سووش أرغا قطوالي نقر እኛ ግን ይህ ማረጋገጫ አይደለም ያሳምነን ላ ነቢያችን አሉ خلاص በሰባት መታጠብ ነው طيب ከዛ በኋላ 11ኛው رمي جمرات بحج حج دنگاي ميورور على اللم سبات كالهونو فرسنو سمنت كادرگاچو كادرگاچو سمنت انتنو من اللبت راس راسون لمن ادبدبون شيطان دومو من اباتو ملعون بدنگاي ارگه اندزي سبات سمنت 10 20 گزي بتمتاو رمي جمرات انت ابلاش شهو سبات بچبات دنگاي لمدة 3 أيام لصوصت كان سبات سبات سبات سبات نمتلو طيب أسره لتنيو العقيق لجك ولدك يعني وندي هون ست لجك ولدك بسبات تنيو كأنو أرود يمترد اللت يعني يبلت أو يمين مرت أو بسبات تنيو طيب لمن سبات تنيو لمن سمن تنيو هون الله أعلم በሰባተኛው ጊዜ ቀን ነው طيب ወደ 13ኛው ልወሰዳችሁ يقول النبي صلى الله عليه وسلم ادبوهم لسبع ህፃኖቹ 7 አመት ሲደርሱ እስከ 7 አመት አድቧቸው በደንብ አሳድገው አስተምረው 7 አመት 7 አመት ከደረሰ وضربوهم لعشر ከሰባት አመት እስከ 10 ያለ ደግሞ መምታት ጀምሩ ያኒ ጠፍጠፍ ታርጓለ እንደዚህ በቃ ነገር ካለ ያኒ መምታት ጀምራለ ለልጁ ልጁን መምታት በስ ዝም ብሎ የሚያቆስል ምናምን እንዳትመታው طيب ለምን 7 አመት ለምን 6 አይሆንም ለምን 7 8 አይሆንም لا ادبوهم لسبع طيب ወደ 10 የሚቀጥለው ወሰዳችሁ الاضحيه يعني بعرفها كزي متاردو رد إما شا وين بق وين فيل لاند سو مالتنو لاند سونا لبيت سبو أو بقرة أو جمل لسبع لمسالي إني بق كاردكو بقا لأننا لبيت سبو شي عند بق بري كاردن ودى سبات نكفل ولنا عند يسباتن يو ني وصده ودحيا ادرجينا الا لن ويم جمل بسبات تكفلالك طيب لمن بسبات لمن بسمنت بزتين بعشر بسدست بامس هايهم لا بسبات هذه عباده الله بسبات فلقاتنا بسبات تكفلوالنا طيب اما العقيق لجك ولدك جن بقنو متاردو وين فيل بري بسبات هايهم العقيق اللي هو للج يولدكو በሬ ወይም ግመል በሰባት ከፍለህ አይሆንም አንድ እንስሳ ለአንድ ሰው ብቻ ነው የሚሆነው እሺ ንቀጥል አላህ Subhanahu Wa Ta'ala ስለ ንግግሩ ሲናገር ያላህ ንግግር كلامullah ስንት ነው كلامullah ወንድሞች ስንት ፔጅ ነው ስንት ቮሊዩም ነው ስንት ቃላት ነው የተናገረው አላህ Subhanahu Wa Ta'ala ምናገረው ያለው ስንት ቃል ነው አይጨረስም تلك ثمرت الناقن يالنا هون هون لمسالي the biggest lecturer بألم يالو lecturer يميادر قويم تلك عالم داعية تناقر بتلو يتشرس هالنققرو مديتا يتشرسو استي عند professor أمتو professor سلي هج يتماري professor أمتونا تناقر بولوت የሚያውቀው ነው የሚናገረው ስንት ያቃል ሚሊዮን ላ ላ ላ ላ 2 ሚሊዮን ላ 10 ሚሊዮን ቃላት ነው የሚያውቀው ተናገር በሉት በመጨረሻ ንግግሩ ሊያልቅ ነው ለምን እውቀቱ ስላለቀ ቆይ ልንገራችሁ ለምሳሌ አንድ ሰው ስለ ጥንቸል ተናገር ብትለው ምን ሊናገር ነው والله تنشال انسسانش اندزي اندزي اقرالات وانجت اللات منامن منامن منامن منامن ساينس چمرو دين چمرو من چمرو من چمرو عند ساعت ولا ساعت 10 ساعت لنناقرنو كذا اوقاتو لچرسنونا يقومال لكن يا الله قالات اي چرسم لمن اوقاتو سلم ما يچرس قبتاچوالو اندموچ ين حكمة يقول سبحانه وتعالى ولو أن ما في الأرض من شجرة أقلام والبحر يمده من بعده سبعة أبحر. لمن سبعة؟ الله በመሬት ያሉ በሙሉ ዛፎች እና አትክልቶች ቆርጠህ ቀለም ብታረጋቸው ስክሪፕቶ ብታረጋቸው ባህሩ ደሞ ያለው ባህር በሙሉ ባህር ቀለም ኢንክ ብታረጋው እንዲያውም ሰባት ባህር ብታመጣ ለምን ሰባት እንግዲህ ለምን 8 ሚሊዮን አይልም አላህ Subhanahu Wa Ta'ala ላ ሰባት አለ ቁርአን እኮ ነው ማነበው ወለው አንማ فی الارض من شجره اقلام አሉ የተባሉ በመሬት ዛፎች እና አትክልቶች እንጨቶች በሙሉ ጠርበህ ምን 8 ሚሊዮን ቀለም ብታደርግ ትጽፋለህ የአላህ ከላም ትጽፋለህ አመት ከጻፍ በኋላ አንደኛው ቀለም ተሰበረ ጣለው ሌላ ቀለም አምጣ እንደገና 10 አመት ጣለው ሌላ ቀለም አምጣ በመሬት ያሉ እንጨት የነበሩም አሁን ያሉም ሁሉ ሰብስበ ቀለም ብታረገው ባህሩ ደግሞ ኢንክ ብታረገው እንደገና ሰባት ባህር ብትጨምር ያላህ ቃላት አይጨረሱ እኔ ይሄን አያ ያመረቀለኛል እነቴ ነው ምክንያቱም ጭንቅላታችን beyond my our mind ነው አናቀው ولو انما في الارض من شجره اقلام والبحر يمده من بعده سبعه ابحر ما نفدت كلمات الله إن الله عزيز حكيم بل بس بليلة سورة بسورة الكاف من الله سبحانه وتعالى لا بس بليلة سورة مثل الذين نعم من نجم سورة سلامات بسورة الكاف سكيات عند لك سبات ما في لك طفات شبين سورة الكاف يعني سبات بحر منامن يميلوا عليه ቆይ እንግዲህ የታባቱ ሸይጣን ሊያስረሳኝ ነው والله አስተውሰዋለሁ አረሳው ወነት ረሳሁት والله ስትርዱኝ ወንድሞች እሺ በኋላ አስተውሰዋለሁ በሱረት الكهፍ ሰላማት ፈልጋት በሱረት الكهፍ መጨረሻ ሱረት الكهፍ ቦታዋ ማቃታለው ازالك انتو ايوه قل لو كان البحر مدادا لكلمات ربي لنفد البحر قبل ان ينفد كلمات ربي شافو كوستني هنا استوصل قل لو كان البحر نعم سلامات او طو سنتنيو ايات نو ان ايوه قل لو كان البحر مدادا لكلمات ربي لنفد البحر قبل ان تنفد كلمات ربي ولو جئنا بمثله مددا ይህን ባህር ሰባት ባህር እንደገና ሰባት እንደገና ሰባት እንደገና ሰባት እንደገና ሰባት ባህር ብታመጣ እስከ የውመል ቂያማ የአላህን ቃላት ብትጽፍ ባህሩ ይጨረሳል እንጂ የአላህ ቃላት አይጨረስም ምክንያቱም የአላህ ዒልም ስለማይጨረስ እንላለን ሰባት ባህር እሺ እንደገና እንቀጥልና አላህ ሱብሃነሁ ወተዓላ ምን ይላል تكبيرات العيدين عيد فطرنا عيد عرفة بمجمرة وركعة الله أكبر الله أكبر الله سبات ركعة سبات تكبيرة ترى قال لك كذا قرآن كرتو بقول الثانية وركعة دمو أمست تكبيرة هذا لمن سبات نقول الله أعلم يقول سبحانه وتعالى وسخر الله الريح على قوم عاد سبع ليال تناتنا سورة الحاقة عند ثمار نو ሰባት ቀን ንፋሱን ለቀቀባቸው አይደለም በሰባት ቀንና በስምንት ሌሊት ፈጃቸው አላህ Subhanahu Wa Ta'ala ለምን ሰባት ቀን ዋይ አላሁ አዕለም طيب በእንትኑ በሐጅ ጊዜ በሐጅ አንድ ትልቅ ስተት ከተሳሳት ከተአለ በግ ታርዳለ ወይም ደግሞ አንድ ነገር ታርዳለህ ወይም ትጾማለህ የሚለው ነገር አላህ Subhanahu Wa Ta'ala ምን አለ فمن لم يجد فصيام ثلاثه ايام في الحج وسبعه اذا رجعت 10 ቀን ትጾማለህ ከጣተህ አይደለም 3 ቀን በሐጅ 7 ቀን ደግሞ ወደ ቤተ ስትመለስ ይላል طيب بصوره يوسف በሱረት ዩሱፍ ከሄድን ያ ያንቱኑ መሊኩ ንጉሱ ህልም አየ። ህልም ያየው ምንድነው ያየው? ሰባት በሬዎች በጣም ወፍራም ለሆኑ በሬዎች ቀጫጭን ለሆኑ በሬዎች ሲበሏቸው አየ። وقال الملك اني ارى سبع بقرات سمان ياكلهن سبع عجاف النزا سبع بريوچ يكسو انتن يوفروا انتنو يكسو سبع بريوچ متونا يبلواچوال بهلم كنا يايو نغوسو كذا هلا يفسروا سيدنا يوسف نو وقال الملك اني ارى نزي طنقاش بمول سبع سبعچونا ህልም የምትፈቱ ከሆነ ይህን ህልም ፍቱልኝ አላቸው። ምንድነው? وقال الملك اني ارى بللت ايه سبع بقرات سمان وفرام يهونو سبعت بريوچ ايه ياكلهن من سيبلاچو سبع عجاف يكسو اطنت يهونو سبعت بريوچ لنزا لوفروا سبعت بريوچ سيبلواچو ايه وسبع سنبلات خضر ደሞ የስንዴ ሰባት እንትኑ ሰባት ዘለላ ሰባት ለሌላ ሰባት ሲበሉ አየሁ። ለምን ሰባት ሰባት ሰባት ሆኑ? አላሁ አዕለም አላሁ አዕለም። ወሰብ ስንቡላት ኹድር ያእኩሉሁነ ሰብ እንደዚህ አለ ያቢሳት ሰባት። እሺ ከዛ ቀጥሎ ያለው ወደ ሰባት ስንሄድ አሁን የሰባት እዚህ እናቋርጥ። ሰባት 1 2 3 4 5 6 7 እዚህ እናቋርጥና ወደ 7 እንሄድ። 70 70 70 الف ملك يمسكون جهنم نبياችን እንዳሉት በአርድ المحشر جهنم امطዋት ይባላል። وجيء بجهنم يومئذ جهنم تشكمه የሚያመጣዋት በየኮርነሩ በሰባ ኮርነር አላት ሷ ሰባ ዛውያ በሰባ ዛውያ በእያንዳንዱ ዛውያ 70000 መልአክ ለምን 70 ለምን 70000 መልአክ ይዟታል? እሺ ሌላ አላህ Subhanahu Wa Ta'ala ለነዛ ሙናፊቆች ምን አለ? استغفر لهم او لا تستغفر لهم ان تستغفر لهم 70 مره فلن يغفر الله لهم ሰባ ጊዜ እንኳን استغفار بتارقلاتشو الله يغفر لاتشو من نزي منافقوش نبياتشن منالو سبا قزي سلالي لمن سبا عند استغفار لا درقو مالو لمن سماني لا درقو مالو لك بلا لا يهدو آيو استغفر لهم او لا تستغفر لهم ان تستغفر لهم 70 مره 70 مره مالته الله لبذات نو قل 70 مرته انجي 7 اكزاكت ل 7 مالته ادلم نبياتين قمنالو دي اهون اكو 70 غزي استغفار كادرلغلاچو على القبل مالي لمن 75 سال ادرغوم يميل حساب متطلاچو كذا ليلى ايا بسوره المنافقين ان تستهم يفلقون استغفار بالتارق الله سبحانه وتعالى يغفر لك وما عليك ان 70 لمن مرت ازي الله اعلم. طيب يقول النبي صلى الله عليه وسلم لقد نزل من الملائكه 70000 لتشيع جنازه سعد بن معاذ. سيدنا سعد بن معاذ سيموت عرش الرحمن يا الله ان عرشيان قطقطوا بموته 70000 ملائكه وردوا جنازاون ريساون تشكموا ده قبر لما اسكبات 70000 ملائكه وردوا. طيب اراتنيا الله النبي صلى الله عليه وسلم منالو ان الرجل لا يتكلم بكلمه لا يبالي بها عند سو عند مطفو نغغر يناغرال عند قال مطفو ياوطال الله ما يسقط قال ياوطال ادلم اسو كن شلاله قدالالم ين انتنو قال ياوطاو قدالالو شلاله من قالوا نبياتشن إن الرجل لا يتكلم بكلمة لا يبالي بها يهوي بها في النار 70 سنة 70 يمي وسد من قد بجهنب يتأبس علي. من مالتنا واندموش 70 بجهنب سياس قبوت ودتاتش لمدرس 70 يسفل لقوال لمن سبعة؟ الله أعلم. أمستنيا من على نبياتشن ناركم هذه يتشي يا الدنيا يا الدنيا إساتكو هي جزء من 70 من نار الآخرة. يا جهنم يا آخرة جهنم كالدنيا جهنم بسبع اطف تقلالك سبع. لمن سبع؟ لمن سبع ونتنيا سبع نو قن لمن سبع هنا يتياك إلى نو لكن ونتنيا وسبع نو زنبلو لقيت أدلم سبع مرة طفنا بياتشن لا أهون عم تثن ميزان اكسبرمنت بالنادر يا الدنيا نار يقالك يا الدنيا نار يا جهنم نار بتنامتا سبع جزي اطف السوات قلالك معناتنو. ليلى نجر يقول النبي صلى الله عليه وسلم الله أكبر هنس السماء دسيلان والله فضل العالم على العابد 70 درجة في حديث صحيح. عند عالم بالتامتة عند دمو لتنا كان يمسقنا مسعون بالتامتة يه عالم كذا عابد بسبا قزي يبلت ألالو بسبا درجة. لمسالي عندو عالم اللي بيّل ليتو متورك عاي سجدال هل قزي ليت نو مسجدو عاي تنيا أنا ميس أومال شي يهنا سكمت أونا عالم أمتا ليتم بزو عاي سجدو بزوم عاي سومم لكن كزي عبادة كم يارقو بسبا درجة يبلت ألم. الله أكبر. لمن عالمو ألو علموش يا عبادة يمي أدرقو سو لراسو بيتشانو ألو لراسو تكمل لراسو نو يسجدون بسجد جنة جباب بتال سو راسو يسأمو بسأم راسو جنة جباب بتال عالمو جن لأمة نو ألو انديت لأمة يا شيطان مقبياك أنا داوش يمياك عالم بيتشانو. أيها الناس اتقوا ربكم شيطان دزيهنو بلو أواج يمي أدرق عالمونو قرآن مفسر عالمونو يتدبك ويا الله مستير بقرآن مياوتاو عالمنو يدمو شيطان بتأمي بشكال بتأمي الناددال سلزي عند عالم سبا درجات لوك عند عابد. اللهم اجعلنا يا ربي علماء. نعم علماء أدرقنا الله سبحانه وتعالى. إشي ليلى يقول يدخلون 70,000 الجنة من أمة محمد بغير حساب. عندك النبي يحكي من قالوا كأمته 70 يالو على منهم حسابنا على منهم مرمرة جنة ميقبو. عند عكاشة ميبالو متانا يا رسول الله ادعو الله لي أن أكون منهم كالنزي 70 بدون حساب جنة ميقبو عندهم الله لا الله دعا رقل لن يعلو. فقال النبي صلى الله عليه وسلم أنت منهم قالت أنت كنزع سبعنا حالت عند صحابي تنسانا إن يمدعى رقول لي رسول الله لا تشو سبقك بها عكاشة قالت عند إدل نبارك السوام عكاشة والسادات إنها هيد النطار بمطار رنا بنتنو بتقل لتغني وتنون أوك عند بتشان نبر إدلو إدلو قالت. طيب كذا قتلو يالو سيدنا موسى عند كان الله تقراو يتنو يتقراو نانا من نقاقر بلو جبل طور طور طور سيناء يعني بس بإسرائيل انتن يالو تلقو تراراو سيناء ميبالو طور طور ميبالو انتنو ترارانو ودزا تقراو الله سبحانه وتعالى يعني بسورة البقرة بزرزرون يفسركوت سنت يزو هيدي سبا واختار موسى قومه 70 رجلا لميقاتنا سبا سوش مرطو سبا يزهن اسلا لونه انجي السؤال لم يمرطو سبا سوش مرطو مرت مرت يهون السبا سوش يزو ودى الله هيدي الله سبحانه وتعالى موسى ان الزا سبا سوش انيا انام نلهم قالوت أنت بتشال تايو نو እኛ ከአላህ ጋር ካልተነጋገርን አላህን አላየም፣ ግን ተነጋገረ ከአላህ። አንተ ብቻ ነው የምትነጋግረው፣ እኛስ እሱ ካላነጋገረን አላምንምንህም አሉት። አላህ ምን አደረጋቸው? ሰባዎቹን ገደላቸው። ሰባዎቹ ሞቱ። ሲሞቱ ሰይድና ሙሳ አለቀሰ። ዋለ ምን ነው ሙሳ አለው፣ ያ ረብ ከፈለክ እኮ እዛ በአገራቸው በነበሩበት ጊዜ ልትገድላቸው ትችል ነበር። አሁን ግን ሙሳ ሰባ ምርጥ ምርጥ ምርጥ ሰሓባዎቹ ይዞ ሄዶ ገደላቸው እንድታስብለኝ ነው? ህዝቡ እኮ ሙሳ ሰሓባዎችን ገደለ ሊሉት ነው። እባክ ጌታ ያታሳፍረኝ። ፈአሕያሁም እንደገና ተነሱ፣ ከሞት ተነሱ። ሀዛ ቁርአን ፊ ሱረት አልበቀራ። ጠይብ ከዛ ቀጥሎ ያለው ኢነ ከሊመት አልቅያማ አልቅያማ ያኒ የውም አልቅያማ ተከረረት ፊ ልቁርአን አልከሪም ሰብዒነ መራ። ሱብሓነላህ ሰባ ጊዜ ቅያማ የምትለው ቃል ሰባ ጊዜ ጠቀሳት አላህ ስብሓነ ተዓላ። ወከሊመት ጀሃነም የምትለውስ ሰባ ጊዜ በቁርአን ላ ሰባ ሰባት ጊዜ ጀሃነም ሰባ ሰባት ጊዜ ቅያማ ሰባት ጊዜ ሰባ ጊዜ በቁርአን ተጠቅሳለች። ገባችሁ? የውመል ቅያማ ሰባ ጊዜ ጀሃነም ሰባ ሰባት ጊዜ። ጠይብ ይህ ሰባትና ሰባ ሰባትና ሰባ ለምንድን ነው ብዙ ጊዜ በቁርአንና በሐዲት የሚከረረው? አላሁ አዕለም። ጠይብ ከዛ በኋላ አላህ ስብሓነ ተዓላ ይህን መናጢ የሆነው እንትኑ ካፊሩና ሙሽሪኩ በሱረት አልሐቃ የተማርነው ምን አለ አላህ ስብሓነ ተዓላ? ኹዙሁ ፈጉሉሁ፣ ይህን ካፍር ውሰዱትና እሰሩት። የሚታሰሩ ደግሞ ሁለት እጁ በአንገቱ ላይ ነው የሚታሰረው። በምን እናስረው እንግዲህ ጌታዬ፣ በምን ይታሰር? ثመ አልጀሒመ ሰሉሁ ثመ ፊ ስልሲለትን ዘርዑሃ ሰብዑነ ዚራዓን ፈስልኩሁ። ሰባ ክንድ የሆነው የጀሀነም ሰንሰለት አምጥታችሁ በአፉ አስገብታችሁ በቂጡ አውጥታችሁ ተጫወቱበት ይላል አላህ ስብሓነ ተዓላ። ሰባ ለምን ሰባ? አላሁ አዕለም። መጨረሻው ማ ሚን ዓብድን ይለው ነቢያችን ሰለላሁ ዐለይሂ ወሰለም፣ ማ ሚን ዓብድን የሱሙ የውመን አንድ ቀን ለአላህ ብሎ የጾመ ሰው ፊ ሰቢልላህ ኢላ ባዓደ ላሁ ቢዛሊከ ልየውመ ወጅሀሁ አን ናሪ ሰብዒነ ኸሪፈን። ለአላህ ብሎ አንድ ቀን የጾመ ሰው ሰባ ኸሪፍ ማለት ያኒ አንድ ሲዝን ማለት ነው፣ ሰባ ዓመት ማለት ነው። ሰባ ዓመት ከጀሀነም ያርቀዋል አላህ ስብሓነ ተዓላ፣ ወይም የሰባ ዓመት ርቀት ከጀሀነም ያርቀዋል አላህ ስብሓነ ተዓላ ይላሉ ነቢያችን። ኢዘን ሰብዓ ወሰብዒን ሰባትና ሰባ ወላሂ እኔ በሙሉ ብጠቅሳቸው በመቶ የሚቆጠሩና በሺ የሚቆጠሩ ናቸው በሐዲትና በቁርአን የተጠቀሱ። ምስጢሩ ግን እስካሁን ድረስ ማንም ዓለም ሊያውቀው አልቻለም። ሰባትና ሰባ በብዙ ጊዜ ተጠቅሰዋል ማለት ነው። እንግዲህ ወንድሞችና እህቶች የዛሬ ድርሳችን ቱናእያት፣ ቱላትያት፣ ሩባዕያት፣ ኹማስያት፣ ሱዳስያት፣ ሱባዕያት የሚባለው ተጨርሰዋል። አሁን በሰባት ለሚመጣው ሳምንት እንግዲህ በሌላ ደርስ እንገባለን እላለሁ። አሁን ማይክ ለእናንተ። ወላሁ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅማዒን። الحمد لله رب العالمين موت سايق ادمان ما طافاو سايقربن كلام الله لما وقع تشالنج تاع الحمد لله رب العالمين لا الله مسكنا يجبوا استاذاتنا ان الله جزاكم الله خير يا سولج دكاما فطور استاذ قدم اندالوت كاقماچن بلاي بزو نغروچن طيقالن بزو نغروچ زمبلون ننترارالن ما يتيقو نغروچن نطيقالن ይህ ሁሉ ምንድነው? የዕልም እጥረት ከጅህልና የመነጨ ነው። ምክንያቱም ሶሓቦች በሶሓቦችን ካየን ሱሓቦች የጠየቋቸው አሕካም ነክ ነገሮች ካልሆነ በስተቀር የተፈላሰፉት ነገር የለም። የታዘዙት ብቻ ነው የሚሰሩት። ወየስአሉነከ ዓኒ ልመሒድ የስአሉነከ እያሉ የስአሉነከ ዓኒ ልኸምሪ ወልመይሲር እያሉ ህግ አሕካም ነክ ነገሮችን ብቻ ናቸው የጠየቋቸው፣ በቁጥር የተወሰኑ ማለት። የእኛ ግን ተግባራችን አይታይም። ቁርአኑ መውቀት የለም፣ ምኑም የለም፣ ምንም ነገር እንደ ወልዓሱሪ ምንድን ነው ብትለው መመለስ የማይችል ሰው ብዙ ነገሮችን ሲፈላሰፍ ሲጠይቅ ታውቋል። እናያለን ማለት ነው። ይሄ እንዲህ ለምን ሆነ፣ ይሄ እንዲህ ለምን ሆነ፣ የማያስፈልግ ነገር ማለት ነው። እና ኢንሻአላህ ምንድን ነው አሁን ዛሬ በተማርነው የፈለገ ዶክተር ይሁን ሳይንቲስት በሉት ምን በሉት ምን በሉት ቁርአን ያላወቀ ሰው የትም ሊደርስ አይችልም። ምክንያቱም ያለ ቤዝ የሌለው ቤት ማለት ነው። እውቀቱ ያለ ቤዝ ያለ ቤዝ የተሰራ ቤት ማለት ነው። እና ግን እነዚያ እውቀት ያላቸው ዒልም ያላቸው ቁርአንን ቤዝ አድርገው የታነጹት ዑለማዎች በሱረቱ አሊ ዕምራን እንዳያችሁት ኢነ ፊ ኸልቅ ሰማዋት ወልአርድ ወእክትላፍ ሌይል ወነሃር ለአያት ሊኡሊል አልባብ ይላል። እኔ ወላሂ ኡስታዝ እዚህ ያለሁበት ሀገር የተለያዩ ዓለም ህዝቦች የሚመጣበት ቦታ ነው። እና እዚህ ሲመጣ አልሐምዱሊላህ ወላሂ ብቁሜ የሀገር መሪ አምባሳደር የሚባለው ሰው እዚህ መጥቶ አንድ ያልሆነ ነገር ቁሞ ዋው እያለ ሲደነቅ ታዩታለሁ። ዝም ብሎ ባሻንጉሊት እኮ ነው፣ ሰው ሰራሽ በሆነው ነገር ቁሞ ፎቶ ሲያነሳ ቁሞ ምን ሲል ምን ሲል አልሐምዱሊላህ ረቢል ዓለሚን እላለሁ ወላሂ። ምክንያቱም የሚያደንቁት አላሁ ተዓላ ፈጣን መክሉቁን ከካሊቁ ነጥለው ነው። ይህን ነገር ማን ፈጠረው ይህን የፈጠረ ብለው አይደለም የሚደነቁት፣ በተፈጠረው ነገር። ለምሳሌ እነዚህ ባህር እንትኑ ባህር ውስጥ ገብተው የሚመራመሩ አይታችሁ ከሆነ እዚያ ባህር ውስጥ ያሉ መክሉቃቶችን ይህን ሁሉ መክሉቅ የፈጠረ ጌታ ብለው ወደ አላህን በማድነቅ ፈንታ አላህን ካሊቁን ነጥለው በመክሉቁ ነው የሚደነቁት። በጣም ይገርመኛል። እዚህ ወላሂ ትላልቅ እንደው ስም የሚባሉ ሰዎች መጥተው ሰው ሰራሽ በሆነው ነገር ሲደነቁ ታያለህ። ትላልቅ እንደው እውቀት ያለው ሰው ያልከው እኮ ነው። ግን አንድ ቁርአን የቀራ ሰው የ15 ዓመት ልጅ ቁሞ በዛ ሰውዬ ይስቃሉለ። ምክንያቱም አላሁ ተዓላ ይህን የከለቀ ጌታ ብሎ ወደ አላሁ ተዓላ መደነቅ ሲገባው ኻሊቁን ከመክሉቁ ነጥሎ በተፈጠረው ነገር ሲደነቅ ታያለህ። ይህን የፈጠረ ጌታ ብሎ በአላሁ ተዓላ አይደነቅም። ይህ ምንድን ነው? የፈለገ ዶክተር ይሁን የፈለገ ነገር ይሁን መሰረቱ ቁርአን የሌለው እውቀት በምንም ተአምር የ15 ዓመት ልጅ ይበልጠዋል፣ ቁርአንን ያወቀ ሰው ማለት ነው። እና ኢንሻአላህ ይሄ እና ጥያቄ ማብዛት በሚለው ወንድሞች፣ እዚህ ውስጥ ያላችሁ ወንድሞች መጀመሪያ ቁርአን ከዑለማዎች ሳንማር ብዙ ነገር አንጠይቅ። መጀመሪያ ከዑለማዎች እንጠይቅ፣ እንማር ቁርአን። ምክንያቱም በዑለማዎች ተምረን እንኳ ከአንድ ዓሊም አይደለም ኡስታዝ፣ እንግዲህ ከስንት ዑለማ ነው ከሰባት ተምር ያለው ሲሉ ሰምቻቸዋለሁ። ከትላልቅ እንደነ መሐመድ ብን ሳሊህ አል ዑሰይሚን እንደነ ኢብኑ ባዝ ትላልቅ ትላልቅ ዑለማዎች ከነዚያ ተንበርክከው ተምረው እንኳ ገና ብዙ ይቀረናን እያሉ ነው። እኛ እንኳ ሳንማር የሆነ ያልሆነ ናት ምንድናት ምንድ ይሄ ምን ያደርግልናል? እልቅስ ብዙ አህካም የምናውቀው ነገር አለና በርከክ ብለን ተምረን ቁርአንን ካወቅነ ማንም ሊያሸንፈን ማንም ጠፍተን ልንጠፋ አንችልም። እና ይሄን ዝም ብለን ያልሆነ ፍልስፍና ያልሆነ ዝም ብለን ግርግሩን አህካም ለእኛ ማች የሚያደርግልን የሚስማማልን ነገር ፍለጋ መሄዱን ትተን ቁርአን ያለነን ሀዲሱን ያለነን የረሱል ዓለይሂ ሰላቱ ወሰላም ተከትለን ቀጥ ብለን እውቀት ሸምተን የረሱል ዓለይሂ ሰላቱ ወሰላም ባልደረቦች ሆነን ለመሄድ እንድንበቃ ዒልም እንፈልግ ምና ማለት ነው ኢንሻአላህ። እና ያለ ቁርአን ያላወቀ ሰው የፈለገ ዶክተር ቢሆን የፈለገ ምንም ይሆን የትም ሊደርስ አይችልም። እና ቁርአን ካወቅነ ግን ሌላ እውቀት የፈለገ እውቀት አይኖረን። ዒልም ሰላም ሐዲስ ረሱል ካወሂ ማንም አይበልጠንም፣ የፈለገ ሎየር ይሁን ዶክተር ይሁን። እና ኢንሻአላህ በዚህ በዚህ በሐዲሳችን በቁርአናችን በመማማራችን ኡስታዞቻችን በሐያት እያሉ እንሽቀዳደም። ዱንያም አኼራም ሰክሰስፉል እንድንሆን ኢንሻአላህ። በእኛ ዙሁር ደርሷን እንግዲህ ኢንሻአላህ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።